ነገር ነበር። እስከ የውም አልቅያማ ስለ ሞት ብንናገርም ሐቋን ሰጠውም። ወንድሞች አነቢይ ስለ ላ ሰለም አንድ ቀን ኢማም ሆኖ አሰግደው አስር ገና አሰላሙ አለይኩም ወረሕመቱላህ አሰላሙ አለይኩም ወረሕመቱላህ ካሉ ብድግ ብሎ እንደ አንድ ጥንቸል ወይም አንድ ዘራፍ ወይም አንድ አህያ ከአንበሳ እንደሚሸሸው ብድግ ብሎ ወደ ቤታቸው ገቡ። ሰዎቹ ተደነቁና ምን ነካቸው ነቢያችን ሰለላሁ ዐለይሂ ወሰለም አሉ። ከዛ ቤታቸው ደርሰው በሁለት ሶስት ደቂቃ ተመለሱና ምን ነው ነቢያችን ምን ተገኘ ሲሉት፣ ወላሂ ሰባት ብር ነበረች በዛ በትራሴ ታች አስቀምጨው ረስቸው ሳላስ ወጣው ረስቸው ነው የመጣው አሉ። ምንድን ነው እሱ ሰባት ብር? ሰባት ብር እሽ፣ ሰባት ብር ሰባት ብር የሰደቃ ነው። እንደዚህ ሳያወጡት ከቤቱ ከቤታቸው ሳይወጣ ረሱትና ወደ ሰላት መጡ እና ከሰገዱ በኋላ ትዝ አላቸውና ቀጥታ ሄደው ከቤቱ አስወጥተው መጡ። ምን ማለት ነው መልእክቱ? እነዚህ ሰባት ብር ከቤት ሳይወጡ ሞት ቢመጣስ? ትልቁ መልእክቱ ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢት ኢዝ ዘ ማተር ኦፍ 5 ሚኒትስ 10 1 አወርስ ትንበለው ሰባት ብር ከቤታቸው ሳይወጣ ሞት ከመጣ በዚህ ሰባት ብር አላህ ይጠይቃቸዋል። ለዚህ ነው በሮ የሄዱ ወንድሞች። እስከዚህ ድረስ ነቢያችን ለሞት ይህን አይነት እንትን ይሰጣሉ። እሺ ወይቁል ሰለላሁ ዐለይሂ ወሰለም ሰሉ ሰላተ ልሙወዳዕ፣ ሁል ጊዜ ስትሰግዱ የምንድን ነው ሙወዳዕ ምን ማለት ነው? ደህና ሁን ካሁን በኋላ አንገናኝም የሚለው ሰላት ስገዱ ይላል። በሌላ አባባል አላሁ አክበር ብለህ ሰላት ስትገባ ካሁን በኋላ ከዚህ ሰላት በኋላ ሌላ ሰላት የለም እሞታለሁ ብለህ ስገድ ይላሉ። ልትሞትም ትችላለህ፣ ላትሞትም ትችላለህ። አልሙህም ይቺ አዱንያ ባይ ባይ በላት፣ በቃ በዚህ ሰላት የኔን እድሜ ተከትሟል ብለህ ስገድ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወንድሞችና እህቶች ይህን አይነት ሰላት የሚሰግድ ከሞት ይፈራል? ስቲል ጠይቃችሁ፣ ሰላት ሲሰግድ ይህ የመጨረሻ ሰላቴ ነች በአዱንያም ያኒ የሚቀር አይመስለኝም በቃ ብለህ የመጨረሻ ሰላት ነች ብሎ የሚሰግድ ሰው ከሞት ይፈራል? እንዴት ይፈራል? ለሞት እየተዘጋጀ አይደለም እንደዚህ የሚለው? ለሞት ዝግጁ ስለሆነ እኮ ነው እንደዚህ ያለው። የጀማ አና ኢዘ ሓለ እኔ ልንገራቸው ወንድሞች፣ የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚያስደንቅ ነው፣ ነቢይ ናቸው። እኔ በትንሽዋ ልንገራችሁ፣ በየአመቱ ዘካት ሳወጣ ወላሂ እኔ አላህ ሻሂዴ ነው፣ በእጄ የዘካት ገንዘብ ካለ እንሻላ 5 ብር ትሁን ወላ 5000 ብር ትሁን ከእጄ እስከምትወጣ ብዙ ብዙ ብዙ እንቅልፍ አጣለሁ። አንድ ቀን ሁለት ቀን ነግሬያቸዋለሁ፣ የዘካት ችግር አለኝ ብያቸዋለሁ። ዘካት ለማን እንደሚሰጠው በጣም ትቸገራለሁ። ወይኔ እውነቴ ነው ደግሞ። እና አንዳንድ ጊዜ አንድ ወር ሁለት ወር ከኔ ጋር ቁጭ ይላል። በዚህ መካከል ብሞትስ ማን ነው ዘካቱ የሚያወጣው? ለምንድን ነው የምትቆየው አትልኝም? ናም የምሰጠው ሰው አጣለሁ። አሁን ጃሂሉ ምን ይላል? እንዴ ሼክ እብራሂም ስንት ድሀ ያለ ስንት መቶ ሚሊዮን ድሀ ያለ እንደዚህ ይላል። ይኖራሉ፣ እሱማ አሉ። ግን የማይሰግድ አይሰጥም አሉ ዘካት። በሽርክ የተዘፈቀ ሰው አይሰጥም አሉ። ወጣት ሆኖ መስራት ያለበት መስራት እየቻለ አልሰራም ብሎ የማይሰራ ሰው አይሰጥም አሉ። ዘካት ከሰጠው በማዕስያና በመጥፎ ነገር የሚያውለው ከሆነ አይሰጥም አሉ። ይህ እኮ ነው የሚከለክለኝ። እኔ ለማን ልስጠው? ወሳዶ አረቢያ እንደዚህ የለም፣ ድሀ የለም። ቢኖርም ፈልገ ፈላልገ ብታገኘው ካንተ በላይ ኑሮ ታገኘዋለህ። ጠይብ ወደ አገር ልላከው፣ ለማን ነው መልከው? ወደ አገር ልካለሁ፣ ግን ያለ ሁሉ የዘካትን ደንብና ስነ ስርዓት የማያቅ ነው። ዝም ብሎ የአክስቴ ልጅ፣ የወንድሜ ልጅ፣ የአጎቴ ልጅ ድሃ ነው ምናምን ብሎ ገንዘቡ ሊሰጥ ነው። በዚህ አይነት ዕልም አይሰጥም። አንዳንድ ጊዜ እነዚህ ዑለማዎቹ አንዳንድ ዑለማዎቹ በአፍሪካ ቲቪ የምታዩዋቸው ወደ ጉብኝት ወደ ሪያድ ወደ ዑምራ ወደ ሐጅ ምናምን ሲመጡ ለነሱ ሰጣቸዋለሁ። ምክንያቱም እነሱ ሲሰጡ በዕልም ነው የሚሰጡ እንደዚህ ዝም ብለህ አይደለም። ለዚህ ነው እውነቴ ነው አንድ ወር ሁለት ወር በእጄ ከቆየ ዘካት والله እኔ በጣም ቸገራለሁ። ሞት ሁሉ ጊዜ ፊታችን ስላለች ነው ምላችሁ። لكن اسالكم سؤال انت يا قلبيقاچو ወንድሞች انتم الذين في الغرب بمقرب اجر ያላችሁ በአሜሪካ በካናዳ በአውስትራሊያ በአውሮፓ በምን ያላችሁ حق ተናገሩ። حق حق ታቃላችሁ حق ሳትዋሹ ወይም ካንገት በላይ ሳይሆን حق ስትተናገሩ። በቀን ስንት ጊዜ ሞት ታስተውሳላችሁ? ከም መራ ጧት ተነስተህ ማታ እስከምትተኝ ድረስ ሞት በአይንህ መጥቶ የምታስተውሰው 100 ጊዜ 200 ወይ ስንት? ممكن አንዳንዱ አስተውሸው ማላቅም የሚል አይታጣም። እውነት ኑሩ ኢማን እውነት ተናገርሽ ዜሮ። ናም ባህር ልእስላም እውነት ተናገርክ ዜሮ። በየቀኑ ነቢያችን ሳሰለም ኤቭሪ ሚኒት ኤቭሪ ሰከንድ ኤቭሪ እንትን ሞት ባይናቸው ነበር የሚያስታውሱት። ላአዙን ተዝኩሩነሁ በነዛ በአገራችሁ ያለ ብልጭልጭና በአገራችሁ ያለ የዱንያ እንትን ሞት የሚያስታውስ ሰው ብዙ አይደለም። የሉም አለልም ግን ቢኖሩም ስንት ጊዜ ነው በየቀኑ ሞት የሚያስታውሱ? አንድ ቀን አንድ ሰሃቢ ነበርና ሰሃባዎች መጥተው በጣም አመጎሱት። ነቢያችን ተቀምጦ ያሉ ለነቢያችን ይህ ሰሃቢ እኮ እንደዚህ ነው እንደዚህ ነው እንደዚህ አመጎሱት። በሁሉ በዒባዳ ነው በምን በምን በምን አወደሱትና ነቢያችን ዝም ብሎ ሰሙ። በመጨረሻ ምን አሉ ነቢያችን ሰለላም ምን አሉ? قال كيف به بذكر الموت يهن اهون يا مغوساچوت سو سلموت بقن سنت غزي موتن يتقسال موتن يستاوسال. فقال الصحابه اما هذه لم نسمعه سلموت ما سمتن وناقم. فقال النبي صلى الله عليه وسلم اذا صاحبكم ليس كما تقولون يه وادنياچو وندماچو እናንተ እንደምታመጉሱት አይደለም። ሞት የማያስተውሰው ሞት በየቀኑ 30 40 ጊዜ ብቅ ብቅ ብቅ ያለ የማያስቸግረው ሰው ወነቴ ነው በአዱንያ ተዘፈቀ ሰው ነው። ሐቂቀተን ሐቂቀተን ሆስፒታል ሄዶ መታከም ወይም መፈወስ ያለበት ማን ነው ብትሉኝ በኔ እነዚህ ሰዎች ናቸው። ቀኑን በሙሉ በጭንቅላታቸው ሞት የሚባል ብቅ የማይል ሰው ማድሪ እንዴት እንደሆነ አላቅም። እሺ እንግዲህ የሞት ጉዳይ የትናንትና درس የመጨረሻው ይህ ነበር። እስቲ ልቀጥለውና አንዳንድ ጊዜ ممكن ሊገርማችሁ ይችላል። አንድ ሰው ለምሳሌ በሰደቃ አላህ የሰጠው አለ ቀንና ሌሊት ሰደቃ ሲያደርግ፣ አንዱ በዑምራ አንዱ በሐጅ አንዱ በጂሃድ ፊ ሰቢልላህ አንዱ በንትን። እኔ ደግሞ አንድ አላህ የሰጠኝ ነገር ምን መሰላችሁ? ሞት የምትባለው ነገር والله በየቀኑ ከደሜ ስር ነው የምትሮጠው። ይህ ሞት የሚባለው ከደሜ ስር ነው የሚሮጠው ብል አልተሳሳትኩም። አንድ ቀን ቁጭ ብዬ ባለፈው ሳምንት ነው እስቲ በበሽታ መሞት ኢስ ኖርማል፣ በጦርነት መሞት ኢስ ኖርማል፣ ግን ብዙ ሰዎች ከታመምክ ብቻ የሚሞት ይመስላቸዋል። ብዙ ሰዎች ካረጀህና ከሸመገልክ በኋላ ነው የሚሞተው ይመስለዋል። ብዙ ሰዎች በጦርነት ከገባ ነው የሚሞተው ይመስለዋል። ብዙ ሰዎች በሽታ፣ ጦርነት፣ የመኪና አደጋ ወይም እርጅና ይህን ብቻ ይመስላችኋል። ላኪን አሁን ልትሰሙ ነው ደሞ ያኒ አእምሮው ትክክል የሆነ ሰው እውነቱ ነው የሚለኝ፣ አእምሮው ትክክል ያልሆነ ግን አይገባውም። ምን ለማለት ነው የፈለግቱ ወንድሞች? ባለፈው ሳምንት ቁጭ ብዬ ብቻዬን እኮ ነው እኔ አንድ ነኝ፣ ኢብራሂም ስራጅ ነው የምባለው አንድ ሰው ነኝ። ኦኬ ቁጭ ብዬ እኔ ብቻ ያስተዋስኳቸው በዛት ሰዓት ያስተወስኳቸው ሳይታመሙ የሞቱ 26 ሰዎች ሆኑ። 26 እኔ ብቻ ነኝ። طيب እንዴት ምን ማለት ነው እኔ ብቻ ነኝ هذا انا فقط بعالم سنت مليون على سو 7 بليون سو على አይደለም እንዴ 7 بليون سو على እያንዳንዱ ሰው እስቲ ሳይታመም የሞተ ሰው ጥቀስ ብትሉት ቢያንስ ቢያንስ እያንዳንዱ ሰው አንድ ሊያመጣ አይችልም ራ 10 ያመጣል 5 ያመጣል طيب እያንዳንዱ ሰው አንድ ከጠቀሰ 7 ቢሊዮን ሰው على بشتاء على متهم متوال مالتنا حقيقة هو شيء مضحك عندنا نجزي السكال لو ذكر لنا كل إنسان شخص واحد 7 بليون سو يندن دوام تتنستي على منم بشتاء يموت سو تستوصل أو قليل لحال ليلا يمتع ليلا يمتع شي كم يكون العدد 7 بليون سو لهنو طيب سيكون 7 بلايين لكن سيذكر كل إنسان أكثر من واحد سوغن هلت سوص اللي تأكسي تشلال وباختصار لا ساتر الله تشونا أنتم الآن الزيه متو أسرى سدس سوشي الله تشو استي إيان دان دا تشو بهيوته بزي 3-4 أمت إدميه سايد تامم يموت سو تكسل لن بله بيانس مياس هلت هلت اللي تأكسو تشلال الله تشو إذن هلت هلت كتك أساجو هلت متو أمسا مالتنو هلت متو أربا هونوال يهينا أنت بجانو بألم سنتهاز بهالي إذن سايد تامم مموتم اللي لما رتنو يفرلكوت أوكي أني بجان نكوان كتش بيساسب هيا سدست سو يتكس كوت يملو ألم سو بيتكس ما من لي هونو በመሐከል እስቲ ላስቃቸው አንድ ነገር የሳቅ እንድንሄድ ማለት ነው ማአኑ አሁን ያስኩት ቶፒክ ሳቅ አይቀበልም ምክንያቱም very serious የሆነ ቶፒክ ነው ላኪን ላስቃቸው እስቲ አንዱ ሚስት አገባና ከዛ በኋላም ብሎ ጠየቃት የኔ ሚስት አላት ናም ከኔ በፊት ስንት አግብተሻል ስንት ጠልቀሻል ብሎ ጠየቃት እሱ አሁን والله ولت غزي اغبچه نبر لتلو نو ميفلغو يميطبقو يالو سوا زم مالچ كذا بحالا فرى يتقطعش مسلونا دغمو يني قونجو سنتا غباش كني بفيت كونو مليشالات زم مالچ بسوستنيا غزي تناددنا سوا يتقطعش مسلو ازننا حبيبتي يالات اني كويت يكو تنش تياك يكونو من يمياسقط انغر الله سنت نو يا غباش كني بفيت سنت يا غباش بلو ثلاثنيا سيطيقات كاند غماش ساعات معناتنو غماش ساعات الملسچم كغماش ساعات بهالا من علاچو قالت انا احاول اتذكرهم اني كو عند غماش ساعات زم يالكو ياستواسكواچو نو اسكاون درس 20 ሃያ ደርሻለሁ እና ጠብቀኝ አለችው አግብቼ ፈታዋቸው 20 ደርሻለሁ ግዜ ብትሰጠኝ አንድ ግማሽ ሰዓት ደሞ ብትሰጠኝ ممكن 40 ወይም 50 ሊደርሱ ይችላሉና እስቲ ግዜ ስጠኝ አለችው በአንድ ግማሽ ሰዓት 20 አግብታ የፈታችው ነው ሱብሃንአላህ አልአዚም አሁን ደሞ ምንድነው መላቹ ቁጭ በለህ እስቲ አንተ 40 አመት ሰው ነህ የ30 አመት የ60 አመት የ50 አመት ቁጭ በልና أستوساتشو على منم بشتا يموتو دعوني إذا نذكر لكم واندموش إني كنزي ها سدست استيو أسر بهون ملتك أسر لاتشو عندك أن أمير بيت هيدكو يي رويال فاميلي أميروش إزا بيت هيدننا لجوتشو رسلين يايو نبار مصارعة سيايو إني كوش بيه زي انقدابو تانو كوش بيه اندزي ساي አንድ እኮ ነው በስሙ ልትቀስላችሁ ኤዲ ጎሬሮ ምን ኤዲ ጎሬሮ የሚለው ታቃላችሁ ሙሳራ ኤዲ ጎሬሮ የሚባለው والله በአይናችን ያየ ነው በጣም ጥሩ የተጫወተ ይህን ይመታል በጣም ኃይለኛ ነው حريف ነው በሙሳራ በረስሊን ከዛ በኋላ አይኑ ፍጥጥ አደረገና ተርበከበከ እንደዚህ ከዛ በኋላ ወደቀ ሲወድቅ ያ ከሱ ጋር የሚጣላው ሰው ተሸንፎ መስሎ በእግሩ ያዘውና እንደዚህ በላይ ወጣና ያ ዳኛው ደግሞ መጥቶ ሶስት ጊዜ መታና ተሸንፏል ይላሉ። ለካሱ ሙተዋል። ወላሂ በአይኔ ያየሁት ሩሑ ስትወጣ አይኑን ግልብጥብጥ አድርጎ ሙሳረዕ እኮ ነው። ታውቃላችሁ ሙሳረዕ ምንድን ነው? ያኒ ቦዲ ቢልዲን ማሻአላህ ሶስት ሰዎች አራት ሰዎች የሚሸከም ሰው ነው። 101% ጤና ያለው ሰው ነው። ረስሊን የሚጫወት ነው። ስፖርተኛ ነው። ወላህ እያየ ነው ሞቴ። ኤዲ ገሮር የሚባለው ዩትና ዩቲዩብ ከፍታችሁ ግቡ። ደት ኦፍ ኤዲ ገሮር በሉና ታያላችሁ በአይናችሁ። ሳይታም ጤናማ ሰው ተማም። ጠይብ ሁለተኛ አንዱ ዘፋኝ እኮ ነው። 12,000 ሰዎች ኦዲየንስ ቁጭ ብሎ እያለ አንድ ጊታር ይዞ አንድ እግሩ በወንበር ላይ አንድ እግሩ በመሬት ዲንዲንዲንዲን እየዘፈነ ህዝቡ እያየው ትብ ብሎ ወደቀ። ምን ነው ሞተ። አልታመመም ጨርሶ። እዚህ አገር እኮ ነው አልታመመም ሞተ። ሰው በጣም ገረመው። እሺ ሶስተኛ አንድ የምናውቀው ሰው እስክስታ ያደረገ ጨፈራ የሰርግ እንትን ነበር። በቃ እየጨፈረ እስክስታ ያደረገ ጥብ ወደቀ። ምንም በሽታ አልነበረውም። ምን ነው አጀሉ መጣ። ሰላም አለይኩም። አንዱ ዩቲዩብ ገብታችሁ እዩት። እዚህ ቅርብ አገር ነው ሱሪያ። በሱሪያ ሰርግ ነበር። ከበሮ የመታ እየዘለለ ከበሮ የመታ እየዘለለ ሱሪ ነው። ወላህ አልአዚም እዩትና በእንትኑ በዩቲዩብ ገብታችሁ አሁን ነው በዚህ ሳምንት ነው ሞቴ። እኔ ራሴ ያጠብኩት ሰው ልንገራችሁ። እዚህ ሪያድ ሬሳ ሆኖ መጥቶ ያጠብ ነው። እኔና ጓደኛ የሆነን ያጠብ ነው። ሙምኪን 10 ሰው ተሸክሞ የሚሄድ ነገር ነው። ሰው ቦዲ ቢልዲንግ ነው። ያኒ ምንድነው ወዝነ ثقيل ይለታል። ብረት የሚያነሳ ይሄ ቅልጥሙ ብቻ ክንዱ ብቻ የኔን ጀርባ ያህላል። ቨሪ ሁጅ በጣም የስፖርት ሰው ነው። ግብጻዊ ነው። እና ምስኪን ሁለት ሰዎች ጓደኞቹ ሁለቱ እንደዚህ ጓደኞቹ ሳይሆኑ ያኑ በስራ ነው ተጣሉና በቦክስ እየተማቱ እሱ በመሐከል ገብቶ ሲያስታርቃቸው አንዱ ያ ሰውየውን እገድላለሁ ብሎ በቢላው አርጎ ወርውሮ ሲያበቃ ለዛ ለሰውየው ስቶ ለዚህ የሚያስታርቅ ሰው ሆዱ ውስጥ ከተተበት እንትኑ ቢላው በሙሉ ገባዛ። ከዛ በኋላ ሲስበው ቢላው ሲስበው ደግሞ እንደገና ትርትር አለ እንትኑና ሞቴ። ምስኪን እንዲያስታርቅ ብሎ የገባ ነው። ወላሂ ቢፈልግ እሱ ሁለቱም ጨፍልቆ የሚያደርሰው ነው። ላኪን ሞቴ አመጡት እዚህ ኡመል ሐማም የሚባለው እኔ ያለሁበት የሪያድ አንድ ኤሪያ ነው። አመጡትና ስናጥበው በቃ ቢላው ያገባው እስከዛ ድረስ ደም እየፈሰሰ መጣ። ሰውየው አላሰበውን ሊሞት ብሎ እንዲያውም በጭንቅላቱ ጤፍ የምታህል አልነበረችም። ሌላ ፕላን ነበረው። ስንት ፕሮግራም ነበረው። ስድስተኛ ረጁል ላኢላሀ ኢላላህ ረጁል ዩሰሊ ከኔ አጠገብ ነው። እዚህ መስጊድ 5 ቀንም አልሞላውም። እኔ እየሰገድኩ ከኔ በቀኝ አንድ ሰው ነበር። ከሱ ቀጥሎ አንድ ሰው ነበር። ያኔ አጠገቤ ማለት ነው። ኢማሙ ሰላሙ አለይኩም አለ። ሁላችን አሰላሙ አለይኩም ወራህመቱላህ ስንል ባንደኛው ተስሊማ ሰውየው ዱብ ብሎ ወደቀ። ምን ነው خلاص الدنيا شنيتو هي طيب في المدينه المنوره عند كان ينغركواچو عند سو نبر الشيخ المغامسي يميبارو تالقو مفسر اسنو مينغرن يا مدينة قباء مسجد يبالو يسو خطيبنا إمامنا تشو يهن نقر ينقرون عند سو قرآن ببو أي تشلم ما مبب أي تشلم قن قرآن بتقامي ودالالو أهون مسجد يقبالنا قرآن لمسمات سلم يفرلق يملكتنا عند سو قد قد دالايت أقابلو كتش على سو كتاب يزو يهدنا أباكهين كرالن إني لسماء أرتش سلم مالك سلم مالك شنو يلوال سوي ويك أرال السياس إسمال سلاتو كان لك أبو هلا عصر سيمت أدمو عندنا لاند سو أرال لنيلال سوي أرال عند ما تشني سمال بس عند لسنت تجزيت تجوزنا عندك أن كتابه أم تو استقرأ لولاندو يقرأ سجدة التلاوة متاج የስጁድ አያት አለ አይደለም ሁለታቸውም ሰገዱና ወደ ስጁድ ወረዱ የሚቀራ የነበረው ተነሳ የሚሰማ የነበረው እዛ ቀረ በስጁድ ላይ ሞተዋል ሼኹ ሲናገሩ በዛ እኔ ያለሁበት መስጊድ ነው አሉ ሱብሃንአላህ በመስጊድ በመዲና طيب ليلاس ماتا في الرياض سيارة إسا بتعمل لي قر ما شو هون أسرق أنه أن أسرع مستكن هذا الرجوي هنا قر عنده لما موت تنشت قرو بتعمل كفنية تام منا بهوسبيتال كذبوا هلا أمبولانس أمتو يا وي وي وي وي وي يمتلو أمبولانس بس سوا درجو هلت عند نرسنا شوفيرو هلو አሁን አምቡላንሱ የሮጠ የሮጠ የሮጠ ሲሄድ ላምባን ትንየ ረኮሰ እንደዚህ በቃ መብራቱን ትንየ ያበራ ምክንያቱም ልጁ ሊሞት ነው ትንሽ ነው ይቀረውና ከዛ በኋላ ግሉኮዝ አለ አይደለም ግሉኮዝ በመርፌ ላይ ያስገቡለት ከትንሹ ሆስፒታል ወደ ታላቁ ሆስፒታል ይወሰዱት አክሲደንት ተገኘ የመኪና አደጋ ተጋጩ ማን ሞተ ታቃላችሁ ሹፌሩና ነርሱ ሙተዋል ያ ሰውየው ለሞት تنشي يقرو يتبالي الموتم وده هوسبيتال وسدوت داني اهون بهيوتو على سويو نزا نرسنا شوفيرو جن موتو لمن ساعتاچو درس يا جماعه طيب ليلى لنغراچو وندموچ 43 سوچ يازچ باس اوتوبيس كاند كتمه ود عند كتمه استهيد በቀኝ እጁ ያ ሹፌሩ ገደል ነበር አላስተዋለም መሰለኝ ባሱ ተገልብጦ በገደል ውስጥ ገባ 43 ሰዎች ሞቱ ሁሉም ማለት ነው አንዲት ሴት ያንድ አመት ተኩል ህፃን ይዛ መስኮቱን ከፍታ የምትጓዝ የነበረው እዛ ባስ ልጁ ህፃኑ በመስኮቱ ወጣ ብሎ ወድቆ عند كان هليكوبتر متى بوليس متو ترافيك متو سيفلغو سيفلغو 43 سوش متوال يا لجي يا لي عند باند دنگايت اغا بلو اغنيوت انديت بقى مكناو سيغلبت كاجوا شلكو ودق لجو بهيوتو اغنيوتنا اهون بهيوتو يهدنو لجو 43 سوش موتو ዓለም ምንድነው የሚሉት ያልተነገረ እንጂ ያልተደረገ የለም ይላሉ እኔ ድሮንም ማውቀው ይሄን ምሳሌ በጣም ነው የሚገርመኝ ናዓም ያልተነገረ ነው እንጂ ያልተደረገ ነገር የለም ያልተከሰተ ነገር የለም رجل እዚህ በጅዳ ከተማ ታቃላችሁ ወንድሞች እኔ አሁን በሪያድ በጅዳ በእንትን በእንትን ይሄን ነው 26 ያልኳችሁ ከሪያድ አልወጣሁም ከጅዳ ማልወጣሁም ከሳዑዲ አረቢያ ማልወጣሁም በዚህ ብቻ ያየኋቸው ነው ዓለም ሰፊ ነች በዓለም ውስጥ ብንዞር ስንት ሚሊዮን ስንት ሚሊዮን ስንት ሚሊዮን አልበሽታ ይሞቱ ልናገኝ ነው ይህ ሰውየው ለሰርግ ብሎ ወደ ጅዳ ሄደና እሱና ሚስቱ ሁለት ልጆቹ ሰርጉ አለቀ ከዛ በኋላ ከጅዳ 1000 ኪሎ ሜትር ነው ለመመለስ ሲል ጧት ተነሳና ለሚስቱ ምናላት በሁለተኛው ፎቅ ነው የነበረችው ስቲውረጂ እኔ ደሞ መኪናው ላሙቀው ነው ብሎ መኪናው ወርም አፕ ያደረገ መኪናው እዛ ድርቅ ብሎ ሚስቱ ለካ ቀስ ብላ ትወርዳለች ልጆቹን ይዛ በሩን ከፍታ ስትገባ ሰውየው ራሱ በዛ በድራክሶን በእጅ የሚያዘው የንትኑ በዛ ላይ ወድቆ አገኘችው መሐመድ ብትል መሐመድ ይመስክር የለም መሐመድ ሄደዋል አልታመመም ምን አገኘው አጀሉ ደረሰ በስ ሌላ የለም ሌላ እንደዚህ ነበረው ስኳር ነበረው የደም ግፊት ነበረው የልብ በሽታ ነበር የኪላ ምናምን የሁሉ ሰበብ ነው አጀሉ ደረሰና ሄደ ምንም አልታመመም ሰውየው ሌላስ ረጁል في الإشارة አንድ ሰው ተማሪዎች የሚያደርስበት ባስ 15 ሰዎች የሚይዝ ባስ ተማሪዎቹን ትምህርት ቤት አስረክቦ ወደ ቤቱ ሲመለስ ትራፊክ ላይት አለ አይደለም ግሪን ሬድ እና የለው ከዛ ሬድ ነበርና እዛ ትራፊክ ላይ ቆመ ከዛ በኋላ ግሪን ሆነና ትራፊክ ላይቱ በስተጀርባ ያሉ ቢ ቢ ቢ ቢ ቢያርጉ አንቀሳቀስም አለና አንዱ ተቆጣና ተነሳ አንተ ደንዛዛ ምናምን ለምን አትሄድም ሲለው ለካ ሰውየው ሞተዋል ምን ሆነ አጀሉ ደረሰ ሞተዋል እዛ ትራፊክ ላይት ላይ ቁጭ ብሎ ሞተዋል طيب በደርግ ጊዜ ደርግ በነበረበት ጊዜ እንግዲህ ታቃላችሁ በኤርትራና በኢትዮጵያ ጦርነት ነበር አይደለም እንዴ ብዙ ጦርነት ነበርና አሁን አውሮፕላን የኢትዮጵያ አውሮፕላን ቦምብ ይወረውሩ ነበር እዛ ጦርነት ነውና አሁን ቦምብ በኤርፖርት በኤርፖርት አጠገብ አንድ ቦምብ ወደቀና ከዛ ዘሎ ነጥሮ ትንሽ እኮ ነው የቦምቡም ያኒ ፍንጭ ምንድነው የምትሉት ቁራጣ የቦምቡን እንትን ነው ጭንፍ እንደዚህ ተወርውሮ መጥቶ በዛ በአስመራ ከተማ አንዲት ሴት ልብሶች አጥባ በስልክ እያንጠለጠለችው ከዛ ከኤርፖርት አጠገብ እኮ ነው ከቦምቡ የተቆረጠ ነገር መጣና ጭንቅላጧን መታች ወዲያውኑ ሞተች ማለት ነው ልጅቷ ለመሞት እቅድ ነበራት የለም ጠይብ ልጅቷ ማን ነው የመታት እዛ ቤት መጥቶ ነው የመቷት ላ ለእሷ የተባለ ድሮ እሷ ሳትፈጠር የተጻፈ ነገር ለእሷ የተባለ ትንሽ ቅንጣት ብረት መጥታ ጭንቅላጧ ውስጥ ገባችና ሞተች እኔ እዛ ነበርኩ እዛ ጊዜ طيب እዚህ ሪያድ የከብት ገበያ አለ ከብትና ፍየል ግመል የሚሸጥበት ገበያ አለ እዚህ አንድ ሱዳኒ ከሀያ አመት በኋላ ግመሎች ነበሩና ነበሩት አንድ ግመል በጣም ነው የበደለው ይህ ሱዳኒ በጣም በድለዋል ያስርበዋል ይመተዋል ይጭነዋል አንዳንድ ጊዜ በገመድ አስሮ በቃ በጣም ያሰቃየው ነበር ከዛ ሸጠው ሲሸጠው ከሀያ አመት በኋላ ነው ከአስራ አምስት አመት በኋላ በዛ በግመል እና በከብት ገበያ ሱብሓነላህ አልዓዚም የግመል ጠባይ ሲነግሩ እነዚህ በዱ እነዚህ ግመል የግመል እርባታ እንትን የሚያደርጉ ይገርማል ከስንት ከአስራ አምስት ከሀያ አመት በኋላ ግመሉ መጣና ልጁን አየው ሱዳኒው አየው ተመለከተ እሱ መሆኑን ካረጋገጠ መጥቶ ቢረግጠው አስር ሰዎች መጥተው ግመሉን ለማስራቅ ቢፈልጉ እየመታ እየገፈተረ ሰውየው እስከሚሞት ድረስ ጭፍልቅልቅልቅልቅ አደረገው በዛ ሱዳኒው ሞተ እዛ ሰውያየው ሞተ ቂም በቀል ነው የተበደለውን እየከፈለ እንትን እያወጣ ነው ግመሉ طيب አይበቃችሁም ወንድሞች እስቲ ሁለት ልጨምርላችሁ እንግዲህ ለንትን የኔ አጎት ልጅ መኪና እየሄደ እዚህ ሪያድ ልቤ ያለና ከሱ ጋር የነበረው ሰው እሺ መኪናውን አስጠጋው እዚህ ባክ ውሃ ጠጣ ምን አለው እሺ ብሎ መኪናው ዞር አድርጎ እዛ በግድግዳ ጠገብ መኪናው ሲያቆመው እግሩ ከበንዚኑ ላይ ከፍ ሲያረግ ሰውየው ሩሑ ሄደ ያጎቴ ልጅ ነው ምላችሁ እዚህ በቃ መኪናው አቆመው ሞተሩ ሲያጠፋ ሩሑ ደግሞ ከእሱ ጋር ጠፋች ማለት ነው ሄደች። አንድ ትልቅ ምስተሽፋ አለ እዚህ ትልቅ ሆስፒታል። አንድ ሰው ሱሪያዊ ነው በዚህ ሆስፒታል 18 አመት ነው የሰራ። ምንድነው ስራ ታቃላችሁ? ፐርሰናል ሙዲር ፐርሰናል ኦፊስ ነው የፐርሰናል ኦፊስ አለቃ ነው። 18 አመት የሰራበት ትልቅ እንትን ነው። ስንት የልብ ኦፕሬሽን የሚያደርጉበት ትልቅ ሆስፒታል ነው። ተቀምጦ ያለ ድንገራችሁ ወንድሞች እነቴ ነው አንዲት መጣችና ነርስ ነች በወንበሩ ተቀምጦ ያለ አንድ ነርስ መጣችና እባክህ የኔ ወንድም ነገ ባሌ ከአሜሪካ ስለሚመጣ ኤርፖርት ሄጄ እንድቀበለው ለነገ ፍቃድ ስጠኝ ትለዋለች። ሰውየው ወንበር ላይ ቁጭ ብሎ ጣውላ ላይ አንገቱን ድፍት አድርጎ እዛ ነው እና እባክህ ወንድሜ እየተናገርኩ እኮ ነው ለነገ አንድ ፍቃድ ስጠኝ ለነገ ባሌ ሊመጣ ነው ከአሜሪካ። ዝም አለ። ሁለተኛ ደገመችና ተቆጣችና ሄደች ወደ ትልቁ ሙዲር ሄደችና ሰውየው እኮ በንቀት ነው ወይስ ተኝቶ ነው አላቅም በቃ አልሰማም አለኝ አለችው። ሙዲሩ ቴሌፎን ቢያረግ የሚያነሳው የለም ቴሌፎን ቢያረግ የሚያነሳው ተቆጣና ሙዲሩ መጣ። አንተ ሲለው ለካሱ ሙተዋል በወንበሩ ራሱን ድፍት አድርጎ እዛ ሙተዋል ማለት ነው። ይበቃል እስቲ እስከ 26 ብሄድ ላሳድራችሁ ነኝ። ይበቃል እስቲ እነዚህ ሳምፕልስ እነዚህ ኤግዛምፕልስ ይበቃሉ መሰለኝ። ኢዘን أقول لكم بصراحة العجيب الناس تأتي إلى هذا المستشفى إني قرماتشو يهن هوسبيتال يالكواتشو سواج كموت لما ششب لو إزا متو يفوسالو إزا مديري هنا ودمو يموتال يا الله نقر بتام يقرما القد نو. أكتفي بهذا أن الذين ماتوا بحوادث السيارات እናታቸው ተቆጠረላቸው በመኪና አደጋ የሞቱ በዚህ ዓለም ስንት ናቸው? ሚሊየንስ ናቸው። طيب الذين قتلوا في الحرب በጦርነት የሞቱ በዚህ ዓለም ስንት ናቸው? እናታቸው ተቆጠረው። الذين قتلوا في الزلزال በኤርትኩዌክ የሞቱ ስንት ናቸው? الذين قتلوا بما احدثته السماء ከሰማይ የወረደው በላ የሞቱ ስንት ናቸው? الذين ماتوا بمرض ببشتا يموتوا سنتناتشو الذين ماتوا بأسباب متنوعة بيانة سبب يموتوا سنت مليون ناتشو. على كل حال هل يلفل هفكت نقر من دنو عند سو بشتا يزوت اندي موت ايت ابك ويمشم قلو ارجتو اندي موت ايت ابك الموت ساعة تبك اي متال وانا وانت وانت وانت وانت وانت كلكم زي هلاچو بزي عينت الموت نو والله ما يدري انسان تامو نو ميموتو بطيت نو ميموتو بباس نو ميموتو بادغا نو ميموتو من ما ناقمنيا. طيب مندن نو مياسفلغن يمياسفلغن چماقيو لنغراچو لموت زغجت هون بس ان مت بسيف او مت بغيره تنوعت الاسباب والموت واحد الى العلماءچو ان مت بسيف بسيف موت او موت تنوعت الاسباب يموت سبب بزونو والموت واحد موتو جن عندنو يهن بيه يتنانتنا درس بزيهل دمدمو واندموش يزاري درسات شن نجمرنا درس اسماء الله وصفاته. يا جماعة ني ان قلت ايكاتشو مجمر يا درجاء أشرف العلم بديناتشن يتكبرو أسفلاقي هنو تلقو علم هو علم أسماء الله وصفاته. يا الله بهرياتنا الله سموش سلسو ممار تلقو علم يمي بالو الله يمي ودو يا الله ان كبر يمي تاوك أبا تمهرت أهون يازنو تمهرتنو. لا يوجد علم أعظم منه كزيه بلت علم يلم وندموش. لكن ينتياك أتملكتون قدي هل أنتم مستعدون لتفهموا ما أقوله؟ أهون جنال جمرنا መግቢያ ብቻ ነው የተናገር ነው ግን አታድክሙኝ አላድክማችሁ እነቴ ነው አስማኡላህ አልሁስና ትርጉማቸው አይገባንም ብትተው ይሻላል ካላችሁ አንጀቴና ኩላሊቴ ሳያብጥ ካሁኑ ላቋርጠው ልክ ነው ከበድ ይላል ላኪን በጣም ይጣፍጣል ደሞ አላህ የሚያስደስተው ትምህርት ከሁሉም በላይ የአላህ ስሞችና የአላህ ባህሪያት ማወቅ ነው ጥያቄ ግልጽ ነው ወንድሞች ይገባችኋል ወይ እንዲገባችሁስ ዝግጁ ናችሁ ወይ ወይስ ከባድ ነውና አትልፋ ነው የምትሉኝ لأننا إذا أنهينا حياتنا في أركان الوضوء وتحكم بمولو يا انتنو يا وضوء مسهسوش يا صلاة مسهسوش يا صلاة شرطوش يا زكاة شرطوش سلا حيضي سلا نفاس سلا زواج سلا طلاق بيتشاكا تمارن مشانوي الله أسماء الله الحسنى من نمارو بزائد مياتشن ليالكنو تلقنا تأفاجئنا الله يودو تمرتسان نمار كزي ألم لن اللي حرام والله حرام إذا انت ياك اقل سنو واندموش لكتل يقابات شوال ويس على الفا ان انتم قزيات شوال تاتفو دمو ان نقر لنقراتشو اني اهون كباد نو مالتي هاد اللم انا لا اتكلم شيء لا يفهم የማይገባች ወይም ደግሞ ለመረዳት የማይችል ነገር አለም የምናገረው مثلا لو قلت لكم فشيطان تقوت اللي بارطالطوت كبت من معناته ነው ምን ማለት ነው ይሄን አሁን ያልኩት فشيطان نيكي برتينو تماطاتينكو من ይላል አይገባም ቋንቋም አይደለም በማንኛውም ቋንቋ እንደዚህ فشيطان ቻምጤ የሚለው ነገር የለም እንደዚህ ብናገር ልክ ነው ወነታችሁ ነው ቢቀርብ ይሻላል ትላኛለ هذا كلام لا يفهم برشيطين وموتان طابات كواتكواتكوات لا يفهم بل هو كلام الشياطين لكن لو قلت لكم الله أسماء وصفات لله أسماء وصفات لا الله سموشنا بهريات اللاتشو سميع بصير لطيف خبير متكلم جبار رحمن رحيم رؤوف ብዬ ባስተምራችሁ የማይገባ ነገር ነው ይሄ የሚገባችሁ ነገር ነው እንዲገባችሁ ካልፈለጋችሁ ብቻ ነው ምን ነካው ሸክ ኢብራሂም ልትኑ ነው ዛሬ በሉ ምክንያቱም ረጅም ጉዞ ነው ስለ አስማ አላህ አልሁስና ጉዞ ረጅም ስለሆነ ካሁን ልጀምረው አልጀምረው እያልኩ ነኝ والله والله ልጀምረው ይገባችሁ አላይገባችሁም እያልኩ ነኝ سلزيه من لارق واندموش من لارق قال العلماء كلام نفيس بتقام تلك نقري تناقرت العلماء اللي سو كمان نقري بفيت قن يهنت ياك امر لسلني واندموش مجمر يا بسم الله بي جمر لبقواز ويسل اسماء الله وصفاته كبار نو لعلماء وش بتشانو علماء وش نستمر የዕልምك امس سوچ استمر انيا ايገባንም በሉኝና በጣም ነው ማመሰግናችሁ በጣም ነው ወደው ምን ላርክ ማይክ ፍሪ ሉና ቅርጹ የማይመጣበት አለኝ ካለ ካላችሁ ውሸት ነው ሁላችን ያ አላህ ስንል በጭንቅላት የሚቀመጠው አንድ ነገር አለ ለዚህ መድሃኒት ምን አሉ ዑለማዎቹ اذا خطر لك عن الله شيء فاعلم ان الله بخلاف ذلك ይሄን ቃል በቃል ስትሸምድዱት በአማርኛ اذا خطر لك عن الله شيء الله ይሄን ይመስላል ብሎ በጭንቅላት አንድ ነገር ከተቀረጸ اعلم ان الله بخلاف ذلك الله يا بچنقلات هي متا اسون يميمسل اندال هوني ياز طيب عنده يمطانا تلك عما يالو سو يمسلال اسو ادلم بل اسو ايمسلم طيب سماي يمولاو نو الله اندزي اسو ما ادلم اذا خطر لك عن الله شيء በጭንቅላት አንድ ነገር ብቅ ብሎ ይህን አላህ ካለ እወቅ ምንድን ነው የምታውቀው አንላህ ብኺላፊ ዛሊክ አላህ ያ ነገርን አይመስልም ጠይ ሚሊዮን ቅርጽ ሊመጣልህ ይችላል ሚሊዮን ጊዜ እሱ አይደለም ብለህ አባረው አውጣው ከጭንቅላት ይህ መድኃኒቴ ትገኛል ወንድሞች اسماء الله وصفاته يمين مارسو بيتشانو ميالكو هنا غير اذا خطر لك عن الله شيء فاعلم ان الله بخلاف ذلك بزيه الجمرنا لقتل انغدي طيب بجمر هذا رجاء متارم ياللبت يا الله سموچنا بحرياوچ 99 ادلو يستت نو كذا بلاي ناتشو نمارول ان شاء الله من اثبت له مثيلا الله يهني مسلال تبلو بچنقلاط يمطاو سو في صفاته فقد كذب القران قران يا قران انصار نو هي نجر بالقران اندالامنه نو الله يهني مسلال تبلو بچنقلاط متو كتقبلو وظن بربه ظن السوء بالله بتام مطفو استيعتالو معناته نو وقد تنقص ربه حيث شبهه وهو الكامل الله ملو بملو ياله يهني مسلال يميل نجر بچنگلاطه متو كصدقكو الله بتام اسنسكو بتام ودق نجر ادركو الله يعني لا تشبيه باي مخلوق وقد قيل علماء شو عند طرو نجر تناغروال سلازي قال الم ترى ان السيف ينقص قدره اذا قيل ان السيف امضى من العصا انسو بترنا بتر انتني امطانا من يلال سيفكو كبتر ي شاربي هنا نو مندنو سلتو ويم دومون مندنو مبالو سيفكو كبتر بلاي شارب نو ياله يسيفن كبر اغودله يلالو مكناتهم no comparison ሁለቱም compare ለታረጋቸው አትችልም የሳለ የሰላ የሰላ የሰላ ናም ሰይፍኮ ከብትር የሰላ ነው ካልክ የሰይፍን ክብር አጎደልክ ለምን ሁለቱም የሚወዳደሩ አይደለም ብትር ብትር ነው ለመምታት ነው የተፈጠረው ሰይፍ ግን ለመቁረጥ ነው እንዴት ይሰላል ትላልህ እንደዚህ አላህ ደሞ كمانينيون فترة بتام مساس لو الله نورد كمالتنو والنصارى نزي كريستيان وقونا تشاتشن لما يقولون أن عيسى إله عيسى كو الله نوسيلو شبهو الله بالبشر الله بسو كرس كرس وطماتنو بل أله البشر بل سوون إياما لكون إياما لكون أتشو طيب إني أنك لتأيك أتشون دموش ما الفرق بين قول فرعون وقول النصارى كريستيانوش يالو تنا فرعون يالو من ليونة تالو فرعون من علي أنا الرب أنا ربكم العلا علي إنيني رب علي كريستيانوش دمو من علو عيسى نو رب علو ليونة تاتشو من دنو منم ليونة يالو يه فرعون إني الله ننالي النزا دمو لا عيسى نو الله علو ليونة منم يالو مكناتهم هلتهم يسو أملكوت نو يصدقوت لا فرق أبدا طيب لماذا كل هذا البيان يهون هل أهون يقلس كثلم دنو لأن المحرفين والمعطلة يقولون أن أهل السنة يشبهون الله النزا من قد يتساساته بتوحيد يتساساته سواش من إلالو النزي أهل السنة والجماعة مبالوكو لا الله مساينا كرسنا يميوسلنا قر يادرقون مياسك أمتوت إلال سو لسون سو ندمي مسل ارغونو الله ان يمياسقمط تيلالو يقولون مثلا استوى الىالو الله استوى على العرش انديت يستوي طيب اندم اندغنا من يلالو اهل السنه والجماعه نزل الى سماء الدنيا الله سبحانه وتعالى بيطوات طواطوا سيون غوه سيون دزي ود السماء يوردال يلالو يما اند سو ادرغه متقس ادلم اندي بلو يسدبالو أهل السنة والجماعة لا الله ندسون مياروغوث لمن يوردال ودسما يوردال لالو بعرش استوى لالو طيب من نبال الله كون ندزيها له لكن هذا كذب يا لأن أهل السنة يقولون عند وصفهم كل اسم يا الله سمنا بحر ياسيتك سو أهل السنة من لالو بلا تكييف ولا تمثيل ولا تحريف ولا تعطيل الله ود سماي وردال سيلو أهل السنة والجماعة بزي عين تورار دايلوم اندزي مسلا لايلوم ويم دمو أي ورد ما يلوم الله يوردال بلو الزم بكا انديت نو الله أعلم لكبر النتي يمي هلا أورار دي وردال بلو الزم ملالو. فعلى هذا تكون الأسماء والنموش تكون الأسماء على قسمين انقريه يا الله سموش أسماء الله الحسنى بهولتي كفلا لالو باندو بكل بهولتي كفلا انديت صفات ذاتية من جنو صفات ذاتية لمثال يونس صفات ذاتية اللو سونو أدلم هيوتي اللو سونو وندنو ندزي مساسلو صفات ذاتية من ماتنو سفتر كسوغا يالو بحريات ناتشو سونو سؤال اللي مسوي هذا الرجوع سونته سونو ليلاس وندنو فاللجوء اللي وندي هنا كتولد وهلا رسوا وندا على ال على الرج على هنا وندنو يه كسوجا مايلك اسمه ناتشو صفات ذاتية يبالانو وهي التي لم يزل ولا يزال الله سبحانه وتعالى متصفا بها الله هل جزيك كسوية مايلك وسموش النزيه ناتشو فهي لا تنفك عنه سبحانه وتعالى ندمن مثل كالعلم الله تمرو عدا لم يتمارو مهوري هونو لا الله سكال درس لزل ألم عالمنو كالقدرة شلوتا الله اكسر ساي سارغو ويم ينجينيرين تمرتوستو عدا لم شاي هونو لا من دنو اندزي تشاينو الله سبحانه وتعالى كسو يماي اللي يماي انفك كسو يماي اللي بحرينو هنا قر الحياة الله حي كوي انتنو بيلو مثال التي لم يزل ولا يزال الله سبحانه وتعالى متصفا بها فهي لا تنفك عنه الله بچلوتاو بطرتو بفلاغوت يامطاتشو سموچ አይደሉም እንደዚህ ነው الله عالم نو قدره አለው نعم حي نو سميع نو بصير نو እሺ وجه አለው فيت አለው نعم فيت አለው ሁለት እጅ አለው نعم ሁለት እጅ አለው እነዚህ ከአላህ የማይለዩ ذات مالت يه personal انتن سموش ناتشو النزي هلتنياو يسم كفل هلتنياو من بلال فعلية يتقباراتنو يعني يفعلها الله إذا شاء الله كفل لقى يميادر قاتشو بحريات ذاتي يادلو قن كفل لقى يميادر قاتشو من دناتشو مثلا كالخلق الله يفطرال كفلقه يفطرال كفلقه نو يفطرو خالق يميبالو كفلقه نو معطي الله سبحانه وتعالى يسطع الكالن كفلقه نو يسطو الله يفرح يدستال نعم يمياس دست كاغني يدستال يمياس قطا كاغني دومو يقطال الله يضحك نعم يضحك مكنياتهم ميسك كاغني يسقال يهلو الله سبحانه وتعالى راسو يسيمو يسقال يقطال يدستال يخلقال يسطال ينطقال يهلو يا الله بحريات انتنا لكن كفلق يميادرغاچو نو لكن الله حي كفلق ادلم الله حي اصلا متو ما يقم قادر عالم سميع بصير النزيه فلقوا اللي ما يدرقاتشو طيب موقف أهل السنة والجماعة في الصفات هو إثبات كل صفة وصف الله بها نفسه أو وصفه بها رسوله صلى الله عليه وسلم، لكن إثباتا بلا تكييف ولا تمثيل ولا تحريف ولا تعطيل. إذن الله بهريات النزي زتنا زتني متروات شو سموش الله راسو لراسو يستات شو سمنات شو نبيات شندمو لا الله يستات شو سموش ناتشو ككيسات شناوت أثن الله لا الله سمان نستم خلاص إيش. إذن أهل السنة والجماعة يقولون نحن نؤمن بهذه الآيات والأحاديث الله يتنقرات شو يالات شو قالات بقرآن اندلونا مننا شو نبيات شندمو بسنات شونا بحديثات شو يتقصوات شو الله سمو شنا بحريات اندلونا من قبلات شو لمسالي مسالي لنقرات شو ونموش هون نزي صوفيا منامن يمبالو بتوحيد يالتراك قصوش يا الله ان سموش النا بحريات يما قصوش اي نزي كومنيوش ناتشو يلونال أرلم. لكن تملكتوا أهل السنة والجماعة منالو يقول سبحانه وتعالى في سورة الفجر وجاء ربك والملك صفا صفا يوم القيامة يهلوك أدم جمرسك يوم القيامة يلسو بأند مريت فرد لموسد فردون لموسد بلو يقوم سو سنت بيليان هنا سو فردون لمكبل بأرض المحشر يقوم سو بزاء الله متعال يهم بلا تشوستين النزاء توحيدي التمار سوج دمو الشيخ إبراهيم دمو الله يمتعال يهيدال يقومال من عامل بلو دمو تكسون وميلوت. طيب من نار قوي ندم سسو بسورة الفجر يالو آية بك أي كلام أرقى ندم سسو وجاء ربك جاء فعل ماضي الله سبحانه وتعالى بماضي النقرال وجاء ربك والملك صفا صفا ملائك وشمتو نا انتنا درقو سلف سبات سلف يادر قالو الله يمتعنا إزا يقنيال. قال أهل السنة والجماعة جاء ربك أي هو نفسه يجيء راسه يمتع الله سبحانه وتعالى لكنه مجيء يليق بجلاله وعظمته لا يشبه مجيء المخلوقين أبدا ولا يمكن أن نكيف وعلينا أن نضيف الفعل إلى الله دمو يمتع متى لما رتشلال كما أضافه الله إلى نفسه فنقول إن الله تعالى يجيء يوم القيامة مجيئا حقيقيا يجيء هو نفسه يمتعل أفهمولته الله يمتعل عند سفيه تأيكال انديت يمتعل يه أنتم إنيم حتى نبيوكم آيكوتم يمتعل بيتشانو من لو الله يمتعل بزا أرض المحشر نعم انديت نزيت لاله وجاء ربك والملك صفا صفا. وقال أهل التحريف النزيه قالوا يتأمززنا حقو يحق أن أنقت يتأمززوش من لاله يقولون جاء مالتك جاء أمر ربك مالتنا يا الله أنت إزاز مت أمالته ونجي الله مت على اللم لاله وهذا جناية على نص الله يا لو نقر السن نتسأررنا السنة ممتاتنا ويحنقر مجمّر يا الله يالو نقر أدلّم مالتنا الله جاء يالي أنت أدلّم تلالّه سبحان الله العظيم دمّ منّو ينقره وجاء ربك مالت جاء أمر ربك مالتنا يا الله تعزاز مالتنا ومالت منّو ينقره بلت أي قوسين نزي من إله المسألة مكنهتم عقلي أيك أبّلو من أميله الله مت على مالت عقلي يقبلهم لزينا ونجي منم عينت مسرجة يلاتشوم هل عندهم علم من أن الله لم يريد ظاهر ما أضافه لنفسه الله وجاء ربك سيل يعني ترقمون لزيه مالتو الله سبحانه وتعالى يعني قوانقوا سلما يتشلنون لزيه له والله تعالى يقول عن القرآن الله بقرآن سلو قرآن سنناقر بسورة الشعراء من عليه إنه نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين قرآني وردو بتتقرى يا عربي قوانقوا أنا يوردو تتقرى قوانقوا أهنا أنت وجاء ربك سيل لا لا جاء الله مت أمارت هذا اللم يا الله أنت إزازي الله أنت شلو تامت أمارت نوتلال له كيف همت أهو ينترقم عند الليلة من أتكبلهم من يم يسافر نقرأ له الله مت أهو سيل المت أهم تلو على علينا أن نأخذ بدلالة هذا اللفظ حسب مقتضى هذا اللسان العربي المبين عند قرآن يتتقرى عربيا بزيها الدنيا إلا ليش؟ لأنه لغة الله الله يتنقر قرآنه فمن أين لنا أن يقول أن يكون الله تعالى لم يريد ظاهر اللفظ وجاء ربك سل يهمال توعد لم يمتلو وندمي لمن دنو بلا ستعيكاتشو فالقول بنفي ظاهر النص قول على الله بغير علم إذن كجهلنا تيمت أنو من يقول نثبت بعض الصفات لدلالة العقل عليها لمن مسألة شويلة للنسو عندنا سمو شالو يا الله سمو شكو عندنا لكو أي ترقمم لمن مكنياتهم عقل يكبلو ملان وننكر بعض الصفات لأن العقل لا يثبتها وبعضهم يقول لأن العقل ينكرها مكنياتهم عقل أي كبلهم أمر أي كبلهم يلالو إذا قبلنا هذا الكلام إذا نقول كلام الله يتبع العقل عندما ينسو نقر كوسد نقري قرآن يسون عقل يمكتلنا ونجي عقل قرآننا يكتل لما لا تندرسالن للقمو إذا قلنا لمسألة نزي جاهلو تشالوت نا عقلي ما يقبلوا نجري أز يا الله بهريات الناس مش أنك قبلوا مالت تلك ونجلو عندزي كونه قرآن عقلني كتلال إنجي عقلو تشاتشين بمولو قرآننا يكتلم عند مالت نوالو إذن نحاكم القرآن إلى العقل قرآن تكسمته فراجو ماني هنا العقل عقلاتشن يفرد المالتنا وهذا منتهى الكفر والسفه في العقل وقلة العقل يدمو مجانيننا يبدوش نققرنو يشنقلات قدلة يمياساي نقرنو وأهم رسالة من معرفة أسماء الله هو أن نعرف عظمة الله وصفاته ولتنيا نقر الله سبحانه وتعالى بسمنا ببهرياته كوكناو اندي تارقن اند من نقزاو ناك ألن ولله الأسماء الحسنى فادعوه بها الله أسماء الحسنى اللو بالنزي أسماء الحسنى درقاتشو دعا درقو بالنزي أسماء الحسنى درقاتشو اللهن أملكو فادعوه بها وذروا الذين يلحدون نزاب أسماء الله وصفاته مكفر سوى تواتشو يلحدون في أسمائه سيجزون ما كانوا يعملون نزيه يا الله انسموت أمززو اندفلقوا يوم ترقموت تواتشو نجي إني قايمت قالوا يلالو بتعم تلك ونج انت نكونو والله تلك ما استنكك أنا تلك ونج لكونو مثلا وندموش تملكتو رزق تفلق الله قل يا رزاق رزاق عندي الله سمنه تمام قل يا رزاق يا كريم ارزقني تلاله طيب تريد رحمة يا الله ان اذنت تفلق الله قل يا ارحم الراحمين ارحمني طيب تريد مغفرة الله عفو دي نتفلق الله قل يا غفار اغفر لي وهكذا يسون سموشية الره دعاة رق الله يعني تستحضر صفته التي وصف بها نفسه وتدعوه بها دموا من العلماء شو وليس من الحكمة أن تقول يا جبار ارحمني أنت جبار تلك هيلنيا رحمة إذنت ستعين أي بال مالو ويا متكبر ارزقني أنت تأبتنيا قيتا رزق ستعين أي بال ويا رحيم أهلك القوم أنت أزان يهون كجيتا النزيه زبوشات فاتشو ይህ አይ አደብ አይደለም አሉ። ይህ ነገር ከአላህ አደብ አይደለም። ሊአንከ አንተ ተሲፉ الله بجلاله وتسأل رحمته الله تلك نو متكبر نو جبار نو يال رحمته تطيق الله الله رحيم نو ازاني نو لطيف نو يالك دومو سوچو اندي اطفى تطيق الله ايهونم تقالاچو عند صحابي قران يقرا نبر نا بسورة المائدة عندت آية قرة والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم تلالج آية للقمات والسارق والسارقة سيتهن وند يسرق أي فاقطعوا أيديهما يعني إجات شو يقرت ألو جزاء بما كسبا بسرقت فيا إجاتشو يقرت نكالا من الله والله عزيز حكيم آياو يهنو عند صحابي يهجن آيا من بلو قرات والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله رؤوف رحيم بلو قرات من نو يسمو تاك اللحشو أعرابي يعني عند قد أرتنيا منم أينت يماك الجاهل سمو لكن يا رب إني قوانقوا بدمو سر يتكررت أنو يناتو يبات قوانقوانو سماونا فقال هذا ليس بكلام الجبار ليس بكلام الله إيه الله نقرأ للم عليه أياوكونو والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله رؤوف رحيم إيه قرآن هذا للم عليه وهذا ليس بقرآن سبحان الله قالوا له كيف عرفت عندي توكل اني عربينيا بቻ ነው ማቆ እንጂ ቁርአን አላቅም ግን ትክክለ አይደለም ይሄ ቃል አለ فلما راوا المصحف ወደ ቁርአን ተመልሰው ሲያዩ ለካ ወነቱ ነው ይሄ ገጠርተኛ ምንድነው والله عزيز حكيم ነው እንጂ والله رؤوف رحيم አይደለም طيب እንዴ ታወቀው فقال الاعرابي نعم الله أكبر الله عز وحكم وقطع الله كبرنو هيلنيانو بحيلو دمو فرد فرد دمو اجم قرط هوني عليه انجي لا نقول برأفته ورحمته قطع اليد ازاينو رهرهنو برهرنتنا بأزنتو إجك ورطا عيبالم بكبرنا بجبروتو بحكمو إجك ورطا نومي بالو بلو تردو مالتنو تمالك تحتاجوا على اللموش أن يا الله نسموش اندفلق اندما هيد ونتأدب أيضا مع الله دمو كالله قادب ياسفلقال سموش ستتارا ولا نقول يا رب الكلاب والخنازير انلم يا رب الكلاب والخنازير اغفر ذنوبي لكنو الله يا سموچنا يا وشوش الله نو ربنا لكن بزي هنت اراوم يا رب الكلاب والخنازير اغفر لي اي بالم وندموش عرفت نغرو تككل هونو جن كالله ادب ادلم يوشوشنا يخنزيروش الله يهونك من امتاو هي نغر لمن يا غفار يا رحيم اتلم يلالو نعم طيب اذا توحيد سلا اسماء والصفات وندموش كرزمه طعم يلو انديو ما يغباچو اطر اطر اطر يالي انديو زاري ارزمكوت يتنانتنا درس سلا نبر نو انجي يزاري درس يتوحيدي اسماء الله وصفاته وندموش كهون ما وقع لباچو قماش ساعات كتناقركو السوان شمدد درقاتشو كيازاتشوت باكي نو كبات مرتنو نو ملاج اونتي نو اني اسماء الله وصفاته برياد كتما لترى سوش عدل لم يمستمرو يه لتلعلق طلبة العلم علماء لمهون يتقرربو دعات الناشيخوش لمهون يتقرربو سوش ليتي علي أسر أسر أمستحايا يمهون سوش لنسو يمتمارو يمنستمرو قن اندزي بيه دمو انانتي نزيكو تماريوش عدلون قنانا تشو بيه ይህን አይነት ትምህርት በመዝለል ካለፍ ነው ደግሞ ብዙ ሰዎች የሚጎዱ ስላሉ እንግዲህ እንማራለን። ላኪን አጠር አጠር አጠር ያለ ትምህርት ነው የምንማረው። ኢንሻአላህ ዛሬ በዚህ አስቆማለሁ። የአላህ ባህሪያት ገና ሳንጀምር አላህ ብለን ረህማን ረሂም ገፋር ብለን ከመሄዳችን በፊት አሁን እስካሁን ድረስ የደረግኩት መንጣፍ ነው። ከዚህ ተነስተን ነው የአላህ አስማኡላህ ሲፋት ወሲፋት የምንማረው። ለእናንተ ማይክ ወላሁ አዕለም صلى الله على نبينا محمد وعلى آله وصحبه أجمعين. مايك فري بيالو نور جنة سمع اللون يونس ويم نور جنة عندي مايك يازو إن شاء الله. السلام عليكم ورحمة الله وبركاته. ፋለንም የሚከብድ ትምህርት ነው። በእዝኒላህ ኢንሻአላህ ደጋግመን ሩም ላይ በሚያሰሙ ልጆች ሪኮርድ ባደረጉት ያው ኢንሻአላህ እንይዘዋለን ብዬ አስባለሁ። በእዝኒላህ ከአላህ ጋር አላህ ተጨምሮበት ማለት ነው። ከውስጣችን ይሰማል ያ ጀማ፣ ከውስጣችን ያው ፍላጎቱ ነው የሚያስፈልገው ዋናው። ውስጣችን ፍላጎቱ ካለ በኢዝኒላ ምንም ቢከብድ ትምህርትም ያው ሂደት ውስጥ ከገባን እንለምደዋለን። ኢንሻአላ ነገ ሪኮርዶችን ደጋግመን በመስማት እስካሁን የቀረጻችሁት ማለት ነው በዛ አይነት መልኩ እንሰማዋለን። በሌላ መልኩ ደግሞ ትንሽ እኔን ያስደነገ እንትን ያለኝ ነገር አለ። ኡስታዝ ያው ከመውጣቱ በፊት ትንሽ በጣም እንድደነግጥ ያደረገኝ ደርሱን እንድከታተል ውስጥ የፍላጎት በጣም ያሳደረብኝ አንድ ጊዜ ማህደራ ላይ የተናገሩት ንግግር ነው። በኦርዶን ውስጥ ስለ ሞቱ ሰዎች ሬዲዮ ከፍተው እየሰማው ሰደቀ ረሱል አላሁ አክበር እያሉ የተናገሩትን ንግግር እስኪ ይህን ነገር ለጀማዎቹ ለተማሪዎቹ ቢያስተምሯቸው ምናልባት ደርሱን ከልብ ይከታተላሉ። ሁላችንም እንከታተላለን። በጣም የሚያስደነግጥ ነገር ነው። ያው ማስታወስ ካለብኝ ደግሜ ማይክ ይዤ አስታውሳለሁ ማለት ነው። ከዛ በኋላ በእኔ በበኩሌ ሁሉም አህዋሉን ያውቃል። እርሶ ቢያንስ ለአንድ ወር ያህል ከደርሱ ላይ በቀርቡበት ሰዓትና ሪኮርድ በሚሰማበት ሰዓትና እርሶ በመጡበት ሰዓት ያለ ልዩነት አሁን የሰው ብዛት ማለት ነው ይለያያል። ያ ምክንያቱ ምን እንደሆነና ደርሱን እንዴት አድርጉ ለመከታተል በውስጣቸው ፍላጎት ሊያሳድርብን የሚችል እኔ በበኩሌ ያ ቃላት በጣም ትምህርት ሆነኝ፣ ለሌላውም ይጠቅማል ብዬ አስባለሁ። እስኪ ያው በሪኮርድ በምንሰማበት ሰዓት ቁጥራችን በጣም አነስተኛ ነበረ። ይህም ማለት አንድ ነገር እስኪ ልናገርና እንትን ልበል። አንድ ጊዜ ሳላ ላይ ቁጭ ብለው በአንድ አገር ላይ የሚተላለፍ የሬዲዮ ጣቢያ እየሰሙ ነበረ። ይህ የሬዲዮ ጣቢያ ብዙ ጊዜ በሳምንት አንድ ጊዜ ይሁን አላቅም ስለ ሞቱ ሰዎች ይናገራል። ስለ ሞቱ ሰዎች ከነ እድሜያቸው፣ መቼ እንደሞቱ፣ ስንት ሰዓት ላይ እንደሞቱ በዚህ ሬዲዮ ይተላለፋል። በሀገሪቱ ሕግ ይሁን አላቅም የሚያስተላልፍ የሬዲዮ ጣቢያ አለ። በዛ ሬዲዮ ጣቢያ አንድ ሼህ ይህን ነገር እየሰሙ ነበረ። ቢያንስ ወደ 90 ሰዎች ጠቀሱ። ወደ 90 ሰዎች ከጠቀሱ በኋላ ሬዲዮውን እያዳመጡ እያለ ሰደቀ ረሱል ሰደቀ ረሱል ብለው በጣም ጮሁ። በዚህ ጊዜ ባለቤታቸው ትገባና ምኑ ነው ነው አንድ ሰውዬ ዛሬ ብቻውን ነው እንደሚያወሩት ብላ ታናግራቸዋለች ባለቤቷ። እሳቸውም አይ በዚህ ሬዲዮ ጣቢያ ላይ 90 ሰው የሞተ ሰው ተጠቀሰ። ከዘጠናዎቹ መካከል ቢያንስ 9 ሰዎች ብቻ እድሜያቸው ከሰባ በላይ ነው። 71 72 እስከ 80 የደረሱ ናቸው። ሁሉም ከዛ በታች ናቸው። ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመቶች ከስልሳ እስከ ሰባ ነው እድሜያቸው፣ ከዚህ ጥቂቶች ያልፋሉ ብለው ተናግረዋል። ስለዚህ እኔ እድሜ ገፍቷል፣ ዒልሙ ያለኝን ዒልም መጠቀም የሚፈልግ ይምጣና ይጠቀም፣ በተግባር የሚስራ ብለው ይህን ነገር አስጠነቀቁ። ይህ ሼክ ማን እንደሆኑ ማወቅ ከፈለጋችሁ የሚያስተምሩን ኡስታዝ ሼክ እብራሂም ናቸው። 15 ቀን አይሞላውም ይህን ቃላት ከተናገሩ። እስከ ዛሬ አሁን 144 ሰው የተሰበሰብ ነው። መምጣታቸውን ያልሰሙ ከዛ በላይ እንሻላ ይሰማሉ። እሳቸው ባሉበት ሰዓት ይህን ደርስ ካላገኘን ሁላችንም በተለያዩ ዑለማዎች ሊያገኙ ይችላሉ። ግን የእሳቸው ያው ደርሱን ሁላችንም ልብ ብለን የተሰማነንም እንሻላ ማጥፋታችን ነው። ካሁን እኮ ማይክ ይዘን የተሳሳተ ቃል በምንናገርበት ሰዓት እንዲያርሙን ነው የምንፈልገው። ሁላችንም እንደገባን መውጣት የለብንም። የሀሳቤን በታትኝ ያልተረዳሁትን ነገር ይሄ ነው ያልተረዳሁት ብዬ ማይክ ያዝኩኝ። ድጋሜ ወደ ኋላ ተመልሶ ያልተረዳህበት ምክንያት ይሄ ነው ብለው አስተማሪና ተማሪ ሆነን እንትን ካላል ዝም ካልን አሁንም የምንማር አይመስላቸውም። ያ ነገር ነው። ስለዚህ የሰው ልጅ በህይወት እያለ ይህን ደርስ ይጠቀምበት እላለሁ። ሪኮርድ ያደረጋችሁ ልጆች እንሻላ በተለይ የዛሬውን ደርስ ከአሁን በኋላ የሚመጣውን በተከታታይ ሪኮርድ አድርጋችሁ በተለያየ አይነት ሰዓት ላይ ብንሰማው በጣም ደስ ይለኛል። ጀዛኩሙላ ኸይር። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እና ኡስታዝ አሁን ይሄ የሚያስተምሩን ትምህርት በጣም አስፈላጊ እና ኢምፖርታንት ነው ያልኩበት ምክንያቱም የአላህ ሱብሃነ ወተዓላ ስሞችን ማለት ነው ስሞችና ባህሪያቶችን ያላግባቡ አለማወቅም ይሆናል። አንዳንድ ሰዎችም ደግሞ አውቀውም የተረዱትም ያላግባቡ ስለሚያስቀምጡ ይሄን ነገር በደንብ ጠንቅቀን ማወቅ እንዳለብን ነው። አላህ ሱብሃነ ወተዓላ ማንኛውን ነገር ሰው እንዳስተማር ነው ወደዚች ዓለም ሲያመጣን ማለት ነው። በምርጫችን ሳይሆን አላህ ሱብሃነ ወተዓላ ስለፈለገን አሁን ለምሳሌ ያመጣን ማለት ነው። እዚህ ዓለም ላይ ሲያመጣን በዱንያ ላይ እንትን ሲለን በምርጫችን አይደለም፣ ግን አላህ ሱብሃነ ወተዓላ ምርጫ ሆነና ራሱ በምርጫው የሚያረጋቸው ነገሮች የተለያዩ ነገሮች አሉ። እንደዚሁም ደግሞ ለምሳሌ ፈጣን አስተሳሰብ ያለው ሰው አለ፣ ፈጣን ያልሆነ አስተሳሰብ ያለው ሰው አለ። አሁን እርስዎ አሁን ቅድም ራሱ ሲናገሩ ማለት ነው አንድ አራት ሰዎች ብቻ ናቸው ማይክ የያዙት ብለው ሲሉ ማለት ነው ግማሹ አብዛኛው ሰው የሚፈራ ሰው ይኖራል፣ እውቀቱ ይኖረውና የሚፈራ ሰው ይኖራል፣ ማይክ ለመያዝ እና ለመናገር ለማብራራት የሚፈራ ሰው ይኖራል። አንዳንዱ ደግሞ ያው እንደ አጋጣሚ ሆኖ ያልተመቻቸለት ሰው ይሆናል ይኖራል። እና ይሄ ሁሉ ነገር አላህ ሱብሃነ ወተዓላ ያው ሁሉንም ነገር የሚያውቀው አላህ ሱብሃነ ወተዓላ ነው። ግን ለማንኛውም ግን ይሄን ትምህርት ስንወስደው ለእኛ በጣም በህይወታችን ላይ ለውጥ የሚያመጣ ነው። ለምሳሌ አላህ ሱብሃነ ወተዓላ አልሰሚ የሚለው ስም እንትኑ ማለት ነው ከስሞች ውስጥ አንዱ ይሰማል እንላለን። አላህ ሱብሃነ ወተዓላ ሁላችንን ይሰማል። እዚህ አካባቢያችን አሁን አጠገብ ያለ ሰው እኔ የሚለውን አልሰማሁትም። እርስዎ አሁን ማይክ ይዘው ስለተናገሩ ድምፅውን ከፍ ስላረጉልን ልንሰማ ቻልን። ግን እዚሁ አጠገባችን ሆኖ እንኳ ያለውን በቅርበት ያለውን ሰው እንኳ ልንሰማው አንችልም። የእኛ ጉድለታችን ከአላህ ሱብሃነ ወተዓላ ጋር የማይወዳደረው በዚህ ምክንያት ነው። ምክንያቱም አላህ ሱብሃነ ወተዓላ የሁላችንንም እያንዳንዳችን ነገር ይሰማል፣ ግን ከሰው ጋር አናመሳስለውም። እና እነዚህን ባህሪያቶችን በደንብ ጠንቅቀን ካላወቅን ደግሞ ብዙ አይነት ነገር ሊፈጠር ይችላል። እና ጠንቅቀን ማወቅ አለብን። አሁን ለምሳሌ አህባሾች እንደሚሉት ውዥንብር ውስጥ ሰውን ያስገባሉ ማለት ነው። አላህ በሁሉም ቻይ ነው የሚለውም ማለት ነው። ኢነላሀ አላ ኩል ሸይን ቀዲር የሚለውን እነሱ ምን ይላሉ? እንዲህ ማለት አይገባንም፣ ምክንያቱም የማይችለው ነገር አለና አብዛኛውን ነገር ይችላል እንላለን እንጂ በኪታባቸው ላይ የተጻፈ ነው። ይሄ በነገራችን ላይ የምናገረው ማለት ነው ሁሉንም ነገር አይችልም ብለው ይላሉ። አሁን ይሄንን እንግዲህ ውዥንብር ውስጥ የሚያስገቡ ሰዎች ማለት ነው የማያውቁ ሰዎች እኛም ካልተማርነው በእርግጥ የአላህን ችሎታ ትልቅነቱም ካልተማርነው በጣም አደጋ ላይ ነው የሚወርቁት ማለት ነው። ሌላው ደግሞ በኪታባቸው ውስጥ ከተጻፈው ውስጥ ሸሪያውን የሚያረጋግጠው በቁርአን መጥቶልኝ ወይም በሀዲስ መጥቶልኝ ሳይሆን ሸሪያው የሚረጋግጠው በአእምሯችን ነው። ለምሳሌ በኪታባቸው አንድ ሀዲስ በአንድ ሰው ተዘግቦ የተዘገበው በተለያየ ሰው ከሆነ አሉ ይሄ ነገር አእምሯችን ጋር ከተጋጨ አሉ የምንቀበለው አእምሯችንን ነው አሉ። ሱብሃንአላህ። ይሄን ሁሉ ነገር አሁን ይሄን ነገር እንደውም ደጋግሞ እንዲያስተምሩን እዚህ ሩም ውስጥ ሰዎች ይኖራሉ ብዬ ነው የምገምተው። በዚሁ አቂዳ ላይ የሚሄዱ ሰዎች ያላህን ትልቅነት ያላህን ስሞቹና ባህሪያቶቹ ሁለመናውን ነገር ጠንቅቀን ካላወቅን እዛ መንገድ ውስጥ የሚገቡ ሰዎች ስላሉ በጣም በጣም ውዥንብር ውስጥ የሚያስገቡ ነገሮች አሉ። ሌላው ምንድን ነው በኪታባቸው ላይ ከተጻፈው ውስጥ ቁርአን ያላህ ንግግር ሳይሆን ያላህ ንግግር በፊደል አይጻፍም አሉ። እና ስለዚህ የጅብሪል ቃል ነው እንጂ የምንለው በፊደል ሊጻፍ አይችልም አሉ። አላህ ሱብሃነ ወተዓላ ራሱ በቁርአን ላይ ያጸደቀውም ማለት ነው። አላህ ሱብሃነ ወተዓላ ከአርሽ በላይ ነኝ ብሎ 7 ቦታዎች ላይ በቁርአን ላይ ገልጾልናል፣ ግን አይደለም ይላሉ። እና እነዚህን ነገሮች የአላህ ስምና ባህሪያቶችን በሙሉ ጠንቅቀን ማወቅ እንደውም የሚያስፈልገን እኛ አለን። አንድ ሰው ሁለት ሰው ሳይሆን ኡስታዝና 4 ሰው ሳይሆን እዚህ ያለው ሁሉ ካልተረዳ ነው ማለት ነው። በእነሱ መጥፎ አስተሳሰብ በየአካባቢያችን ስላሉ እዛው ዥንብር ውስጥ ይገባል። ሰው ደግሞ ምንድነው ሁልጊዜም ቢሆን የቀለለለትን መንገድ ነው ተከትሎ የሚሄደው። እነሱ አሁን ኢሪባን ያጸድቃሉ አይደለም እንዴ? አንድ ኤግዛምፕል ብቻ ልስጥና ልውረድ። አንድ ጓደኛ ያለች እንትን ሳውዲ አረቢያ ውስጥ ነው የምትኖረው ማለት ነው። ባሏ ማሻአላ የዛሬ 20 ዓመት ነው እዛው ሳውዲ ውስጥ ሰልሞ ማለት ነው ያገባት፣ አሜሪካዊ ነው። እና እዚህ ይመላለሳሉ ማለት ነው። እና ቤተሰቦቹ እዚህ ስለሆኑ ማሻአላ። እና አሁን እንትን ጁማ ኹጥባ ሂደው ማለት ነው እዛ ትምህርቱን ሁሉ ሲሰጥ ኢማሙ በደንብ ሰምቼዋለሁ ማሻአላ ነው አለች። ዲነር ተዘጋጅቶ ነበር ሄድን አለች። እንደ አሜሪካ ልኑር ብዬ አልገምትም አለች። ይሄ እንደ አሜሪካን ሀገር የምትኖረው አኡዝ ቢላ እንደው መኖርም አልመርጥም አለች። ምንድን ነው ብዬ አልካት። እንደው ሰምቼው ማላቀው ነገር አለች። ኢማም ሁኖ አለች። ኢማም ሁኖ አሁን እንግዲህ እነዚህ በሪባ ቤት መግዛት ይቻላል ብሎ ሲያስተምር ሰማቸው ማለት ነው ማታ። ይሄ ሰውዬ እንግዲህ የሰለመ ሰው ነው፣ ግን ዲኑን ማሻአላ በደንብ ጠጥቶ የተረዳ ሰው ነው። ኢማሙ ጋር ተናገረ ማለት ነው ባሏ። እንዴት እንደዛ ብለህ ታስተምራለህ? ትንሽ እንኳ ዝቅተኛው እናት ጋር ግንኙነት ነው ማድረግ ነው እየተባለ ኢማም ሁነህ እንዴት ይሄን ታስተላልፋለህ ብሎ ኢማሙን ተናገረው ማለት ነው ለዲነር ሄደው። ይሄ ምንድን ነው አንቺ ሄርሾ አህባሾች መስጊድ ነው እንጂ ሁሉም እንዳይመስልሽ አልኳት። አንቺ ሄርሾ እንደዚህ አይነት ፈተዋ የሚሰጡ ሰዎች አሉ። ህዝቡ ደግሞ እነዚህን ሰዎች የሚጠይቅበት ምክንያት የቀለለ መልስ አገኝቶ ያን ነገር ለመተግበር ነው። ምክንያቱም ሲጠይቁ እንሰማቸዋለን። እኛም ብዙ ጥቁሮች አካባቢ ነው የምንኖረው እና ለህይወታችን የሚያስፈራ ነው እና እያሉ ብዙ ሰዎችን ይጠይቃሉ። አንድ ቀን እንደዚህ አይነት የቀለለ መልስ ከነሱ ያገኛል፣ እዛ ውስጥ ይገባል ማለት ነው። እና ይሄን ሁሉ ነገር መማር ያለብን ኡስታዝና መማር ያለብን እንደውም ይሄን ነገር ነው። በደንብ ጠንቅቀን ያላህን ትልቅነት ያላህን ስምና ባህሪያቶች ለይተን ካላወቅን ውዥንብር ውስጥ የሚያስገቡ ስላሉ። ጀዛኩም ላሁ ኸይረን። አሰላሙ አለይኩም። ብስሚላህ ራህማን ራሂም። ሰላም አለይኩም። ስቀመጥ አንድ የሆነ ወጣት ነው ሆላንዳዊ ነውና መጥቶ አጠገቤ ቁጭ ብሎ ሰላም ብሎኝ ምንድን ነው ስለኝ ሙስሊም ነኝ አልኩት እምነቴን ስጠይቀኝ። እኔ ግን አለ እኔ ግን ልክ አሁን ኡስታዝ ያሉት በሌሊት ስተኛ አለ ሌሊቱን የሆነ እንደ ሰው ነገር አንዳንዴም እንስሳ መስሎ ክንፍ ያለው እሳት ነበልባል ይዞ ይበራል፣ ጫካ ለጫካ ይሄዳል። ያ ነው እኮ እግዚአብሔር ማለት አለኝ። እሱን ዳዕዋ ሊያደርግልኝ ሞከረና በቃ እሱን ማመን አለብህ፣ እሱ ነው እንደዛ ከታየህ ያ ነው አምላክ ማለት፣ እኔ ያንን ነው ማምነው አለኝ። እኔ ግን እሱን አይደለም ማምነው አንድ አላህ ይሄን ዓለም የፈጠረ አንተንና እኔን የፈጠረን አንድ አላህ አለ እሱን ነው ማምነው አልኩት እና ለዛ ለሊት ላይ የሆ ምን ታደርግለታል አልኩት ትሰግድለታል ወይ ትጾማለህ ወይስ ምንድነው የምታደርግለት ስለው አይ እንደዛው ያየን ነው ምናምነው አለ ሱብሃንአላህ ያንን እንኳን የሚያምኑ እንደ አምላክ እንትን የሚቆጥሩ አሉ ለማለት ያህል ነውና እና አንተ ያንን ካየህ እኔ ለማየት አልችልም እንዴት እምነታችን አንድ ሊሆን ይችላል እንዴት ልናምን ይችላል አብረን ሆነን እንዴት እናምናለን አንተ የምታየውን ህልም እንዴት ለኔ ሊታይ ይችላል ለኔ የምታየው ለሌላው እንዴት ሊታይ ይችላል እና አንድ የዛ ሃይማኖት ያለው ሰው እንዴት አድርገህ ልታገኝ ትችላለህ አልኩትና ከዛ በኋላ በምንም አይነት እንደው ሊሰማውም አልፈለኩኝም ከዛ በኋላ ተለያየን ማለት ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ቅድም እንዳሉት ያ የምታየን ሁሉ ተቃራኒ ሆኖ መውሰድ አለብን ማለት ነውና ሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما جهلنا وذكرنا ونسينا وانفعنا بما علمتنا وزدنا علما اللهم اجعلنا من الذين يستمعون القول فيتبعون أحسنا استاذ جزاكم الله خير الجزاء ربنا يجعله في ميزان حسناتكم አላህ ባሉት ዓለማት ቀልምን ጨምሮ ጊዜውንም ኃይሉንም ቁጣውንም ሁሉ አላህ በረካ ያርግልዎት ኡስታዝ እኔም ኮመንት ላረግበት የፈለኩት የመጀመሪያ የተናገሩት ኡስታዝ እሱ درس መስጠት አስፈላጊ ነው ወይ አይደለም ለምንድን ነው እኔ ተማሪዎች እየተማሩ መሆናቸውን ሳላውቅ መከታተል ያለብኝ አሉት። ኡስታዝ ሰራሐተን ምናልባት እንደፈለጉን ሆነን ላተገኝን ነው እንችላለን። ሁሌ በሚጠይቁን ጊዜ ትክክለኛው መልስ ላንመልስ እንችላለን። ሁሌም ተሳትፏችን በጣም እሱን የሚያረካ ላይ ሆነ ይችላል። ግን እኔ አንድ ነገር ኡስታዝ በርግጠኝነት ልልዎት የምፈልግ ምንድነው? ሱብሃንአላህ እርሶ እዚህ መጥተው ደርስ በሚያስተምሩና በማያስተምሩ አንድ አይደለም። ሱብሃንአላህ ይሄን ደርስ ስንሰማ ራሱ ኢማናችን በጣም ከፍ ይላል ወደ ላይ ነው የሚወጣው። እና ሱብሃንአላህ በጣም ወደ አላህ የቀረብን ሆነን ይሰማናል። አላህ ሱብሃነ ወተዓላ በጣም እናስተውሰዋለን በጣም እንለምነዋለን በጣም እንመኛለን የሶን ያህል ዕልም እንዲሰጠን በዚህ ዲን ኢስቲቃማ ሰጠን መጨረሻ ላይ ደግሞ ኻቲማችን እንዲሰጥ በጣም እንትን እንሆናለን ማለት ነው። ይሄን درس ባይሆንርስ ወይም ደግሞ እዚህ ክፍል ባንገባስ ሱብሃንአላህ ኻፍላና የሚወስደን ማለት ነው በጣም እንዘነጋለን። እና ኡስታዝ እኔ ይሄ ጠፍቷት አይደለም ከኔ በላይ ያውቆታል። ስለዚህ እኛ እጃችን አውጥተንም ባንነግሮት ናርባት እንደፈለጉንም ባን መልስሎት ኢንሻአላህ ይህችን ብቻ ያስተዋወሱ ሁሌ ባሉበት እንዲበረቱ ሁሌ ያው ኒያውን አሳድሰው በዛ እንዲቀጥሉ ብቻ ነው እኔ ኡስታዝ እንትነምሎት ይህችን ነገር ብቻ አስተዋውሷት ባልመጣስ ምን ይሆኑ ነበር አሁን እየጨመሩን አልጨመሩን ብቻ ሳይሆን ባልመጣስ ምን ይሆኑ ነበር የሚሉትን ቢያስተውሱት ጥሩ ነው ነው ማለት ነው። ሌላው ምናልባት ቀደም እጄን አውጥቼ አልተናገርኩም ምናልባትም ሰዎች እንዳይበዙና የደርሱ ሰዓት እንዳይወስድ ብዬ ነው እንጂ ይሄ ያስማላሁል ሁስና ወሲፋት درس ያስፈልጋል ወይ ያስፈልግም የሚሉት እንዴት በጣም አስፈልጊ ነው። ምክንያቱም እኛ ሙስሊሞች የመጀመሪያ እምነታችን የመጀመሪያ የእስልምና እንትናችን በአላህ Subhanahu Wa Ta'ala እንድናምን ነው። አላህ Subhanahu Wa Ta'ala ማን መሆኑን ባናውቅ ግን እንዴት ብለን እናምናለን? አላህ Subhanahu Wa Ta'ala ማን መሆኑ ባናውቀ ግን እንዴት አድርገን አላህ Subhanahu Wa Ta'ala በሚያዘን ይሄድ ወይም ከመከለከለን ነገር ልንከለከል እንችላለን። እንዲያውም ዋናው የኢማናችን የኢማናችን መድከም ተቀላላ የእውቀት ማነስ ሆኖ በተለይ በተለይ ደግሞ በዚሁ እውቀት ያላህ Subhanahu Wa Ta'ala ላይ ያለን እውቀት በጣም ትንሽ ስለሆነ ነው። አላህ Subhanahu Wa Ta'ala በእውነት ብናውቀው ልክ አላህ Subhanahu Wa Ta'ala እንደሚ ፈልገው በእኛ ደግሞ በሱ ላይ ተቀዋና ሳይ ነበር ማለት ነው። በሱ ላይ ልክ እንፈራው ነበር ግን ሁሉ ጊዜ እንዘጋና መጀመሪያ በደንብ አላወቅ ነው። በዛ ላይ ደግሞ አንዳንድ ጊዜም ብናውቀው በጣም እንዘነጋለን። በተጨማሪ ሸይጣንም ሰውነታችንም ነፍሳችንም እንትን ያረገ የሚያዳክሙን ነገር ነው ማለት ነውና በጣም አላህ Subhanahu Wa Ta'ala ምናልባት ብዙዎቻችን አላህ Subhanahu Wa Ta'ala ማን ነው ተብለን ብንጠየቅ ብሎ ጋጋ የማይል ሰው የለም። ግን እንደዚህ መሆን የለበትም። እኛ በተለይ ሙስሊሞች ለአላህ Subhanahu Wa Ta'ala በትንሹ በቀን 5 ጊዜ የምንሰግድበት ስንተኛ ስንነሳ ሁሌ ዝክር ያረጋ የምንነሳበት ምንለው አላህ Subhanahu Wa Ta'ala ማን መሆኑን ልክ ስምህ ማን ነው ተብለህ እንደማትለው ልክ አላህ Subhanahu Wa Ta'ala ማን ነው ተብለህ ደግሞ በምንጠየቅበት ጊዜ እንደዛ አርገን የምንመለስበት እውቀት መኖር ይገባናል። ይሄን እውቀት ደግሞ በመማር ካልሆነ በስተቀር በሌላ ነገር አይመጣም። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት العلم بالتعلم ይሄ እውቀት ቁጭ ብለህ በመማር ለእውቀት ያለህን ጉጉት በማሳደግ እውነት ፕላን አድርገህ ቁጭ ብለህ ፈልገህ ደርሱንም ሲሰጥ ሁሉ ነገር ሰውነትህንና አእምሮህን ሰብስበህ በመማር ብቻ ነው የሚመጣው። ስለዚህ ኡስታዝ ቀደምም ተብሏል በተለይ በዚህ ጊዜ ደግሞ ፊትና ያበዛበት ነገር ሁሉም ዓሊም ነው የሆነው ሁሉም ስለ እስልምና ነው ብሎ ሁሉም ስለ እስልምና ነው የሚናገረው ሁሉም ስለ ቁርአንም ሊፈስር ነው የሚመክረው ሁሉንም አላህም እንደዚህ ያለ ወይም አላህም እንደዚህ ያለ ነው እንትን የሚያደርገው ማለት ነው። ግን ትክክለኛ መንገድ ያዙና ወደ ትክክለኛ የሚጠሩ በጣም ትንሽ ናቸው እና እኛ ደግሞ በርሶ ካልተማርን በማን ልንማር ነው? ለማን ነው የሚተውን? እና ቀደም እህታችን ኑረል ጀና ያለችው ሁሉ ነገር እንዳለ ሆኖ ምንም ነገር በዛ ላይ አልጨመርም። በተለይ እንደዚህ ራሳቸው ጠፍተው ሰውን ሆን ብለው የሚያጠፉ ያሉ ናቸው። እና እኛ ደግሞ ምንም ነገር ካሁን በፊት ካልሰማን ምንም ነገር ስለ አላህ Subhanahu Wa Ta'ala ካላወቅን መጀመሪያ የሚነገርን ነገር ነው የምንወስደው ማለት ነው። እንዲያው መጀመሪያ የሆነ ነገር ከያዝን ደግሞ ኋላ ለማስተካከል በጣም የሚከብድ ነው የሚሆነው። ምክንያቱም አትሊስ መጀመሪያ ምንም ነገር ባታውቀና የሆነ ነገር ቢሰጠህም ትቀበለዋለህ። ግን መጀመሪያ የተሳሳተ ነገር ከያዝክ ኋላ ለማስተካከል በጣም በጣም ከባድ ነው። እና ኡስታዝ ይሄን ስለሆነ ኢንሻአላህ እንዳላራዝመው ጀዛኩሙላህ ኸይረል ጀዛ የሷን ምንዳ አላህ ከፍ ያርግልዎት ኢንሻአላህ። ሁሌ እኛንም ማስተካከል ያለብን ነገር ብዙ አለ እና ምናለን። ስለዚህ እኛንም ኢንሻአላህ የተቻለንን ያህል ጥረት ያደረግን ካሁን በፊት ተጀምሮ የነበሩ ድርሶች ቀድም እንዳሉት አስማላህ ፈስና ባይ ዘ ወይ ተጀምሮ ካሁን በፊት አትሊስት አንድ ቀን ነው ሁለት ቀን ተሰጥቶ ነበር። እንዲያውም አልቃኢዳዎቹ ያስማላህ ፈስናን ቃኢዳ ጀምረው ነበር። እንዲሁም የሱራቱል ፈጅራትም አንድ ቀን ተመረን ነበር። ስለዚህ እሱ እንዲቀጥልልን ነው የምንፈልገው። ወጀዛኩሙላህ ኸይረል ጀዛ ፈኢን አሳቱ ሚን ነፍሲ ወሚን ሸይጣን ፈኢን አህሰንቱ ሚን አላህ Subhanahu Wa Ta'ala اللهم ارنا حقا حقا وارزقنا اتباعه وارنا باطلا باطلا اجتنابه اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد والحمد لله رب العالمين جزاك الله خير مايك فري السلام عليكم ورحمه الله تعالى وبركاته ኡስታዝ እኔ ቅድም ጻጥ ሲል ከኔ ዛሬ እንትን ብሎኛል ኢንተርኔቱ ነው ምንድነው ብዬ ወጥቼ ነበር እና ምንድነው ባጭሩ ኢንሻአላህ ምንድነው ይሄ ሁላችንም በአገራችን በተለይ በአገራችን ብዙዎቻችን በፊት ማለት ነው ከኔ ጀምሮ ወደ ላይ ፊቅህ አብዛኛዎቻችን ከአባቶቻችን ጀምሮ ፊቅህ ይቀራል ናህው ይቀራል ሶርፍ ይቀራል ግን የዓቂ ተውሂድ ጉዳይ በጣም የመነመነ ነው አይሰጥም ብዙ እና ይሄ የዓቂዳ ጉዳይ ወሳኝ ሆኖ ያለ አብዛኛዎቻችን ብዙም እንትኑ የለም ማለት ነው እንደው የፊቅህ የሶርፍ የምናምን ቢኖርም የዓቂዳ ጉዳይ በጣም እንትን ይላል አሁን ለምሳሌ እንደው አንድ ነገር በጠቅስ ብዙ ወንድሞች ለምሳሌ ይሄ ሰው ሲሞት እህቶቻችን ብዙ ወንድሞች የተሸወዱት ምንድነው ኢቅራኡ ያሲን ሊመውታኩም የምትለውን ቃላት ስንት ህዝብ በመቶ በሺ የሚቆጠር በሚሊዮን የሚቆጠር ህዝብ ይዛ ጠፍታለች ይቺ ቃላት ኢቅራኡ ያሲን ሊመውታኩም የምትለው ማለት ነው ምክንያቱም ምንድነው መውታኩም የሚለውን አብዛኞቹ እህቶችና ወንድሞች ባለመረዳት ማለት ነው ባለመማር መውታኩም የሚለው ትርጉሙ ምን እንደሆነ ባለመረዳት ማለት ነው ምክንያቱም ይቺን ተንተረሰው ነው ብዙ ወንድሞች 3 ቀኑ 7 ቀኑ ወሩ 7 ወሩ 4 ወሩ ያሉ ህዝብን ገደል ይዘወገም ይቅራው ያሲን ለመውታኩም መውታኩም የምትለውን እኮ መጀመሪያውኑ ቢረዱ እህቶቻችን ወንድሞቻችን ሊጎተቱ አይችሉም ለምሳሌ መውታኩም ያለውን ቢረዱ አንድ ሰው ረሱል አለይሂ ሰላቱ ሰላም ሙስሊም ላይ ያለ ነው ለቂኑ መውታኩም ይላል ለቂኑ መውታኩም ምን ማለት ነው አንድ ሰው ወንድማቸው ሰከራተል መውሲ ሲሰፍርበት ለቂኑ መውታኩም ላ ኢላሀ ኢላላህ በሉት ይላል ሀሞተ በኋላ ላ ኢላሀ ኢላላህ በል ይባላል አንድ ሰው ለቂኑ መውታኩም አለ ይቅራው ያሲን ሊመውታኩም ያለው መውታኩም የምትለውን በትርጉም ያለ ትርጉም ከሰጠነው ማለት ነው ከሰጠ ሰአተው ነው ገደል ያስገቡ ብዙ ሰዎች ለምሳሌ ይቅራው ያሲን ለቂኑ መውታኩም ይላል ለቂኑ መውታኩም ማለት አንድ ሰው ሰከራተል መውት ወንድማችን እህታችን ሲሰፍርበት በገርገራ ላይ ያለ ላኢላሀ ኢላላህ ብለን ማስተዋወስ ማለት ነው እና ከሞተ በኋላ ላኢላሀ ኢላላህ በል ማለት ነው እንደ ለቂኑ መውታኩም ማለት ሐዲሱ ማለት ነው አሁን ለእችን ለማምጣት የፈለኩት ምንድነው ኡስታዝ ይሄ ኢነላሁ ፊኩሊ መካኒ መውጁድ ይሄን ይያሉ ብዙ ወንድሞች ገደል የገቡት የተውሂድ ጉዳይ የዓቂዳ ጉዳይ አስማኡላህ ሲፋቲ እንትን ባለማወቁ ነው ባለመማራቸው ነው ማለት ነው ይሄ ነገር ወሳኝ ነው ብዙ ወንድሞች እንደውም አሁን ብዙ ዘመናችን እንደምታውቁት እዚህ ውጭም ያለውንም በአገራችንም ቢሆን ብዙ እነዚህ አህባሽ የይሁድ ቅጥረኞች ሰውን ሆን ብለው ለመጠምዘዝ የተላኩበት ዋና አላማ አጀንዳ ያላቸው እነሱ ጢም አሳድገዋል ጠምጥመዋል መስጊድ ኢማም ሆነዋል ግን አሁን እህታችን ወረጃና እንዳለችው እዚህ ሀገር ስንቱን ሰው ነው ጢሙን አይቶ ጥምጣማቸውን አይቶ መስጊድ ላይ እየተናገሩ ሪባ ይቻላል አላሁ ተዓላ በቁርአን ጦርነት ከፍተሃል ማለት ነው ብሎ ከኔ ጋር ያወጀበትን ወንጀል ሪባ ይፈቀዳል ይላል እዚህ ስንት ሰው ግድል ገብቷል ግን ቁርአንንና አስማኡላህ እንትን አስማ ያላህን አንድነት መማሩ ወሳኝ ነው ለማለት ፈልገን ነው ኢንሻአላህ ካወቅነ ልንሸወድ አንችልም ካላወቅነ ግን ብዙ ሰው ወንድሞቻችን እህቶቻችን እየተሸወዱ ነው እቺው ለቂኑ ኢቅራኡ ያሲን ሊመውታኩም ባላችሁ እንኳን ስንት ህዝብ ነው የተሸወደው እና ኢንሻአላህ ኡስታዝ ወሳኝ ነው ይሄ ትምህርት ለማለት ነው جزاكم الله خير السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته سمع الله يا جماعة أوكي. جزاكم الله خير أني من ناقروا ناقري لهم هلهم تناقروا تالو هلهم جارسوا تالو قن هلت نتب من ناقر فلقا له أستاذ ومجمرا جرجا قدم لارات جماعة بچانو ماستامروا يالوت ኡስታዝ ወላሂ ቀደም ጀማው ከመቶ 80 ነው 160 ምናምን ነበር ሁሉም መማር ይፈልጋል ያው ግን ማይክ መያዝ ይፈራል እኔ መጀመሪያ ማይክ መያዝ በጣም ነበር ምፈራው እንደገባውም ሰሞን አሊዝም ነበር ግን አልሐምዱሊላህ ረቢዓተ ላደውያ በሷ ሞራል ነው ማይክ መያዝ እንትን ያልኩት የደፈርኩት ان شاء الله هولم مايك ما سنت اهون اني بربيعه الادويه يلمرك الناس دامو بنين بليلاهم لمدو دفروا ان شاء الله يشارتنا هل عندي ناغرونا ارسو دس انديلوت نادرغالن ان شاء الله باذن الله استاذ والله ارسو ሁለተኛ በመጥፋቱ እኔ በጣም በጣም በጣም ነው والله እንትን ያልኩት بسم الله በብዙ ቦታ ፈልጋለሁ ግን አላገኘሁትም ሁለተኛ ደርሶትን ያው ሊንኩ ያለው ሊንኮች ስናዳምጥ ነበር አንድ ወር ቢጠፉብንም እኛ አንድ ወርን ዝም አረሳነውም በልባችን ውስጥ ነው ያሉት ሊንኮትን ያዳምጥን ነው ያለፉትን ደርሶች እየተማርን ነው ያላወቅነውን እያወቅን ነው ሁለተኛ ኡስታዝ والله እኔ ቤተሰቦቼ ኢትዮጵያ والله اني قدامنا اهتي دي بالتليفون سانناغر منالبات اندي انداندي قطتا تسمعلك فالتو كورسوس ياستم اندي استاذ ابراهيم سراج ناتشو استاذ ابو محمد لاطال اهو ليف نم تادامچو تلنيالك اهو ليف ببالتو ليف نم تادلش نو متلي انا ايدلم انيا زي 150 200 250 تما جماعه يقرنا يرسون درس ليف ما ياغني بوزو تماريوچ نو بوزو حزب نو ብዙ ኡማ ነው የርሱን ደርስ ማዳመጥና መማር የሚፈልገው ከርሶ መማር የሚፈልገው በጣም ብዙ ሰው ነው ኡስታዝ والله 2334 ሰው ማይክ ይዞ አስተያየት ለተሰጠ ብቻ እርሶ እንትን አይበሉ አይሰማውት ሁሉም ይፈልጋል ሁሉም የርሱን ደርስና ከርሶ ደርስ መውሰድ ሁሉም ጀማዓ ይፈልጋል ከውጭም ያለው ይፈልጋል ቀጥታ እርሶ ማያገኘው ማለት ነው ናብሽር ይሄን ለማለት ነው ሁለተኛ አሁን እንትን ባሉት ያው ምንድነው ጊዜውን በተመለከተ ነው ኡስታዝ والله እኔ አሁን በዚህ በኢትዮጵያ ሙስሊሞች ጉዳይ የተነሳ እሱንም ያው ውጪ ሆኜ ነው ያውኩት እኔ والله ኡስታዝ እኔ በአለም ላይ ያለው ሙስሊም አንድ አይነት ሙስሊም አርጌ ነበር መቆጥረው ለብዙ አመታት አንድ ብቻ ነው ያለው ምንድነሽ ቢሉኝ ሱኒ ነሽ ኢሻ ምን የሚባለው እኔ አሁን በዚህ ውጪ ቆጣውና ይሄን ፓልቶክና ይሄ ፌስቡክ ከጀመርኩ በኋላ ነው ያወቅኩት እነዚህ አህባሾች እንዳሉ ሺአዎች እንዳሉ ምናምን ምናምን የሚባሉትን አሁን ያወቅኩት والله ኡስታዝ በዚህ ፓልቶክና በዚህ ፌስቡክ ነው አላቅም ነበር እና ምን ለማለት ነው እንደኔ አሁን እኔ አውቀላ አልহামዱሊላህ ረቢል ዓለም ያወቁትም የርሶን ደርስም የሎሎችንም እና ዋህደርንም በፌስቡክም በዚህም በፓልቶክ ደርስ በመከታተል እኔ አውቀያለሁ እንደኔም ደሞ ማወቅ የሚፈልጉና ለማወቅ የሚጓጉ ደሞ ብዙ ብዙ በቁጥር ማይጠበቁ ጀማዓዎች አሉ እና ያ ሁሉ እንግዲህ ኡስታዝ ነው መናገርም አላበዛም ጀማዓ ሁሉ ተናግረውታል አልহামዱሊላህ ረቢል ዓለም ሹክር አብሽር አብሽሩ ለትንሽ ለትንሽ እዚ ላለው ጀማዓ ወይ ለ200 ሰው ወይ ለ150 ሰው ወይ ለ160 ሰው ብቻ ነው ማስተምረው ወይ ለአራት ሰው ነው ለአምስት ሰው ነው ብሎ አያስቡ ለማለት ፈልጌ ነው ብዙ ጀማዓና ብዙ በጣም ብዙ ኡማ ነው እኔ የኢትዮጵያ ሙሉ እንደማቼም የኢትዮጵያ ሙሉ ኡማ ሙስሊሙ የርሶን ደርስ ቢያዳምጥ አይጠግብም ብል አልዋሽም ለምን በጣም በጣም በጣም በጣም በጣም ብዙ ነገር ምንማርበትና ምንማርበት ነው እኛም ለልጆቻችን ምናስተምርበት ነው ለልጆቻችን ከሌኮም ይባሉ አሁን ለከኔ ለህቴ እንደምነግራትና ለቤተሰቦቼ የርሶን ደርስ እንዲ በቴሌፎን እንደማስተላልፋቸው እንደማስማማቸው ያህል ብዙ ሰው ነው የርሶን ደርስ የሚፈልገው ብዙ ሰው ነው ማዳመጥ የሚፈልገው ብዙ ሰው ነው ለርሶ ከርሶ ለልጆቻቸው ለልጅ ልጆቻቸው ማስተማር የሚፈልግ ብዙ ሰው አለ ማለት ለማለት ፈልጌ ነው አብሽሩ ኡስታዝ ይሄ ለማለት ነው እንግዲህ ማይክ ፍሪ ኡስታዝ ከተመቾት ፕራይቬት ማናገር ፈልጋለሁ ባባ ያለችው ነገር እስከ እለተ ሞቴ ፓልቶክ እንደማልተው ያደርገኛል ምክንያቱም አሁን ነው በጭንቅላት የገባው والله والله እስከሆን درس ይሄን حساب በጭንቅላት ያልነበረ ለምን ማይካንስቶ አይናገሩም ለምን አስተያየት አይሰጡም አይገባቸውም ለምን እንደም ማይረዱት በጣም ሰቃይ ነበር ግን አሁን እንዲያውም አሁን እስከሆን درس ያመሸሁት ለኔ ጥቅም ነው ይሄን ቃል የሉባባ ቃል ለመስማት ነው የተረዳሁት አንድ ትልቅ ነገር ምንድነው አሁን ፓልቶክ እንደ ጣቢያ ነው ሞስተው ከሁን በኋላ ብትመልሱም ባትመልሱም እዚህ ቁጭ ብዬ የኔን ቃል በመላው ዓለም እንደሚደርስና እንደ ቀዝቃዛ ውሃ የጠማቸው ሰዎች ዒልም ስላሉ በዚህ የተናገርኩት በዩቲዩብ በፌስቡክ በኢንተርኔት በካሴት በሲዲ በአፍሪካ ቲቪ በሁሉ ነገር ወደ ዓለም የሚደርስ መሆኑና የኔ ምንዳ ቁጥር ስፍር የሌለው መሆኑን ዛሬ ነው የተረዳሁት። የሉባባ ንግግር በጣም በጭንቅላት የገባ ምንድን ነው ይህን ሁሉ አሁን እስካሁን ድረስ የምቆጣው የነበሩ የነበርኩ ከንቱ ነው መቆጣትም አልነበረብኝም ምክንያቱም ዋናው አተኩሬ ማየት ያለብኝ ይህ ሩም አይደለም ከዚህ ሩም ደርሱ ከዚህ የመነጨ ወደ መላው ዓለም እንደሚሰራጭ ዝንግቸው ነበር እነቴ ነው ልቤ ከፈተችው እርካታ አገኘሁ ከአሁን በኋላ አልናደድም አላኮርፍም አልቆጣም ምክንያቱም ጎሉ እናንተ አይደላችሁም ጎሉ ወይም ደግሞ ትልቁ ዓላማው የሚደርስበት ጣቢያ ዚህሩም አይደለም ዚህሩም ደርሱ የሚሰጠው ነው እንጂ ደርሱ የሚደርስበትማ በምዕራብ በምስራቅ በሰሜን በደቡብ ሁሉ የደረሰ ነው አልহামዱሊላህ ሉባባ ከልብ ነው ማሰግንሽ በስሜና በሩሙስም በሙሉ አላህ ይጨምርልሽ አላህ ይጠብቅሽ ነው መልሽ ምክንያቱም የዘነጋሁት ነገር አስተዋስሽን እነቴ ነው ሼክ ኢብራሂም ሲራጅ ብላችሁ ዩቲዩብ ከከፈታችሁ ከመቶ በላይ አርእስት ታገኛላችሁ አልহামዱሊላህ የሚፈልገው ይህ ነገር ነው ያንዳንዱ ሰው በየቦቱ ቁጭ ብሎ በቃ ነካ ያረግና የሼክ ኢብራሂም ደርስ ይመጣል የሼክ ሐመድ ሙሳ ደርስ ይመጣል የሼክ መሐመድ ሐመድዲን ደርስ ይመጣል የሼክ አኒ ፉላን ደርስ ይመጣል የሁሉም ሼኾች ይመጣል ሰው ይማራል ዋናው አተኩረ ማየት ያለብን እሱ ነው ይሽሃድ አላህ ሱብሃነ ወተዓላ الله يمسكر اللي نملو يهن حساب كلاليت اسكزاري لاليت بچنك لا تمتعاكم الحمد لله ثم الحمد لله انقديه روماتشن دار السلام روماتشن يعلم علمي من امنا جبتنا علم سراجع هنو بملو عالم يمدرسو تلقو فريه تلقو ترفو السم هنون زاري ቻው ወኩና አልহামዱሊላህ እንግዲህ እንቀጥላለን ማክሮፎን ይቀራል መቆጣቱም ይቀራል ምክንያቱም ዋናው ዓላማው በሩሙ የሚሰጥ ትምርትና የ150 የ250 ጉዳይ አይደለም ጉዳዩ በመላው ኢትዮጵያና በአሜሪካና በአለም ያሉ በቤታቸው የተቀመጡ ሰዎች አንዲት ባተን ዘር ነካርጎ ደርሱ የሚያገኙ ከሆነ ትልቅ ስጦታና ትልቅ ጸጋ ነው እናጉልኝ እስከ ዛሬ ድረስ ቆጣ ነበር የሚቆጣው ለኔ አይደለም ዒልሙ ከኔ ጋር ነው ያለው ከዒልሙ መጠቀመው እኔ ዒልሙ ከኔ ነው ግን እናንተ ስላልተጠቀማችሁ ነበር የሚያናድደኝና አልহামዱሊላህ ሁን የናንተን ሚሊዮን እጥፍ አገኘሁ በዛሬ ለሊት ብዙ ሰው ስለሚሰማው በቀብር ስገባ በሰማው ቁጥር የኔ ምንዳ እዛ ቀብር ስለሚፈስልኝ እሱ ነበር የምፈልገው አልহামዱሊላህ ثم الحمد لله اذا ده ነገ በተፍሲር እስከ